አንድ ትልቅ ጉዳይ ለአንድ ዓለም የደረሰበት ጠማን የነቢያቸዋለው ድሮ ያስተማርኩት ነው። አንዱ ከአምስት ዓመት በፊት፣ አንዱ ከሁለት ዓመት በፊት፣ አንዱ ከዓመት በፊት ግን ያኔ ሁለተኛ የምትሰሙት ታስታውሳላችሁ። ያልሰማችሁ ደግሞ እንደ አዲስ ነው ለእናንተ ማለት ነው። يقول قضية كبيرة وهامة تلك شجر يقد أمن يلال يهمي لو سو المزني يبالال المزني كنزة تلالك علماء وشيم يبالو من السلف كنيابة فيت ك عند شي أمت بفيت ينبرو كن شافعي كن مالكي كنا أحمد بن حنبل كأبو حنيفة بزي زمن ينبرونه تلك علمنا ولك إمامنا قن مشكلة قرمة شوال إيمان دكمة بجاهلوش بتشاي ميمت أي مثلنا قن شيطان بدم بدم انتن بوتا كاقنية شلوك ولو يقبعنا عالموشن يبتعم يساستال نا إيه عالم نو كبير عالم من العلماء الأئمة كان شافعي من ودادر عالم نو قمن إلال عند وسوسة متأبني على بعقيدة بني عقيدة أن بإيماني شيطان قبتو بتأمت شمال لك أني عليها يعني خطر عليه هاجس هاجس هاك الله شو حاجس مطفنو بچن كلات هي متى يا وسوسهال منو مندنو الله مالت دينو مندنو منامن بلو بعقيدة قبتو بتقام يبلا شبه الماتنو. إذن يقول خاطر وحاجس إلو تال في قضية التوحيد بتقام عدقنيا بتوحيد وستقبتو سياسة ست الشيطان تلك تلك تلك الشنافين أمي هنا وتلك دلهم يبقون أصفوا شيطان. فقال المزني يعلم من إلال ليس هناك أحد يستطيع أن يخرج عني هذه الشكوك إن أهن بني ودك أو بالله يلن ترد أري وين بدين يلن ترد أري شيطان يتجعوات بني يهن كلبيك أرفو يمياوت ألن شافعي كان هنا للعالم هيتشلوم ناود إمام الشافعي مهيدا اللبن عليه ودي شافعي مهيدا اللبن قناتهم من يوم عالم يني وسوسانا يني يعقيدة شقر يوت أبن أي تشلم واندموش إنه توتش يعالم يدرس بات قديه ودنيا مدرس نقرنو سلزي بدم بمتنقك اللبن يتندمن هيد ماوك اللبن يسموه هاجس. هاجس مالت زم بلو وسوسانا وبتش إنك لا تهن إيمات قال عند جزي صحابة عند جزي هن أين تبشت هم تعبتشونا وده نبي أتشن هيدا وتشجراتشون نجرو أنا عند جزي بعقيدة من الحال مثلا سماي النمرت الله نفطره عرشنا كرسي الله نفطره بحره ونفاسه إنسسه وكله الله نو يفطروا. طيب الله ما فطر الى هل لا ده كم يا لي انت مكله ازي لا تطفى له معناته نو. طيب فعلمت ان احدا لا يعلم علمك يا الو للشافعي والشافعي هدنا ايه المزني من بالو. فقال يا امام مساله في التوحيد وشككني الشيطان شيطان بشنكلات ايه متى يا وسو سنيالنا بترد ارسك مقبا ادرقين. فعلمت ان احدا لا يعلم علمك اندان تعلم كانت بلا عالم يلم بيانو يمتاه ولا لشافعينو. فغضب الشافعي مزني عالم يهن اينت وسوسا يمت انقلي ليلا سو يالتماري ترى سو من لهنو. فغضب الشافعي ثم قال يا مزني يالو نعم أتعلم أين أنت؟ أهون أهون بالزيب بتكمت كبة مسجد يتندار له تاك الله. قلت أعلم هاو أك الله هالو زي مسجد يشافعي مسجد نعله هالو. قال هذا مكان أغرق الله فرعون ما قبس أقرنه ይህ አሁን ያለህበት ቦታ እኮ አላህ ስብሓነ ወተዓላ ፊርዖን ሚሊዮን ወታደር ይዘው ሲመጣ በዚህ ባህር ያሰጠመውና ያገደለው በዚህ ባህር ይህ እኮ ነው ቦታዋ ላይ። ከዛ ቀጥሎ ምን አለው አሻፍዒ? አበለቀከ አነ ረሱሉላህ ሰለላሁ ዐለይሂ ወሰለም አመረ ቢሱአል አንሁ። ነቢያቸው ሰለላሁ ዐለይሂ ወሰለም ስለዚህ ቦታ ያኒ ፊርዖንና ወታደሮቹ የጠፋበት ቦታ ነቢያችን ጠይቆ ያውቃሉ? የት ነው ብለው ጠይቀው ያውቃሉ አሉ። አለ ላ አልጠየቁም። ቃለ ሀል ተከለመ ሰሓባ ሊያዕሪፉ አይነ ልመውድዕ። ሙሳ የጠፋበት ሙሳ እንትኑ ፊርዖን የሞተበትና በባህር የሰጠመበት ፊርዖን ቦታ ስለዚህ ሰሓባ ተናግረው ያውቃሉ አለው። ቁልቱ ላ ስለዚህ አይናገሩም። ቃለ ልሙዘኒ ማ ዓላቀት አልባሕር ቢሱአል። አሁን ሙዘኒ ምን ይላል? እንዴት ነው ሻፍዒ ስለ ባህር እኔ ስለ ወስወሳ ስለ ሸይጣን መጥቼ ስጠይቀው ስለ ባህር ምናምን ምን አመጣው ይላል። ቃለ ሻፍዒ ተድሪ ከም ነጅመን ፊ ሰማ። አንተ ሙዘኒ በሰማይ ስንት ከዋክብት እንዳሉ ታውቃለህ? ቃለ ላ ማ አዕርፍ። ፈኹዝ አይ ነጅም፣ እስቲ አንድ ኮከብ ውሰድና ምን ሀዚህ ንጁም ሀል ተዕሪፉ ጅንስሃ፣ ምን አይነት ኮከብ እንደሆነች ምንድን ነው ከየት ተሰራች መቼ ተሰራች መቼ ታውቃለህ? ጠይብ መቼ ወጣች? ስንት አመት ሆኖታል ይህ ኮከብ ስንት አመት ሆኖታል? ምንዙ መዛ ኹሊቅ። ቁልቱ ላ ምን አሳወቀኝ ስለ ኮከብ አለው። ቃለ አንተ ላ ተድሪ አን ሸይ ተራሁ ቢዓይኒክ፣ በአይንህ የምታያቸው ፍጥረቶች ስለ ባህር ስለ ኮከብ ስለ ጨረካ ስለ ፀሐይ በአይንህ የምታያቸው ስለ እነሱ ምን ማታቅም? ቱሪዱ አን ተዕሪፉ ኻሊቀሁ፣ እነዚህን የፈጠረ ጌታ ስለ እሱ ማወቅ ትፈልጋለህ? የሁላችሁ እንዴት አይነት ጭንቅላት ነው! ወላሂ ስለ ከዋክብ ጠየቅኩ አላቅም አልከኝ፣ ስለ ባህር ጠየቅኩ አላቅም አልከኝ። ጠይብ ባህርና ከዋክብት የፈጠረ ጌታ ስለ እሱ ለማወቅ ትፈልጋለህ? ቱሪዱ አን ተዕሪፈ ኻሊቀሁ አለዚ ላ ተራሁ ሱብሓነሁ ወተዓላ ሱብሓነሁ፣ በአይኒ የማይታይ ጌታ ስለ እሱ ለማወቅ ትፈልጋለህ? እንደገና ጠየቀው ሻፊዒ። ثم سألني عن مسألة في الوضوء። ይኸውላችሁ ምን ለመድረስ ነው የፈለገው ሻፊዒ። ስማ ሙዘኒ አለው፣ እስቲ ልጠይቀ ስለ ውዱእ አለው። ሰአለኒ ምን ደቃኢቅ መሳኤል ልውዱእ፣ ዑለማዎች ብቻ የሚያውቁት ስለ ውዱእ ጠየቀኝ አለ። ላኪን አላወቅኩ ተሳሳትኩ፣ መልሱ ተሳሳትኩ አለ። ثم فرعها ያ ጥያቄ ደግሞ ብትንትን አድርገው ደግሞ ትናንሽ ትላልቅ ምናምን አውጥቶ ስለ ብዙ የውዱእ ነገር ጠየቀኝ። ወደቅኩ አለ፣ ለመመለስ አልቻልኩም። ሱብሓነላህ። ፈቃለ ሊሻፊዒ አሸይኡን ተሕታጁ ኢለይህ ፊ ልየውም ኸምሰ መራት፣ በቀን አምስት ጊዜ የሚያስፈልግህ ስለ ውዱእ ስለ ሰላት ይህን ያላወቅ ስለ አላህ ለማወቅ ትፈልጋለህ? ምንድን ነህ አንተ አለው። ስለ ውዱእ ስጠይቅ አምስት ስድስት ጥያቄ አልመለስክም። አላህ ማንነቱን ባህርያቱን ለማወቅ አንተ ስለ አላህ ለማወቅ ትፈልጋለህ? ኢዘን ሀጅስ ፊ ዘሚሪ፣ እንግዲህ ይህ በአእሙራዬና በልቤ የገባ ወሳውስና የሸይጣን ተንኮል መሆኑን አወቅኩ አለ። ከዛ ሻፍዒ ምን አለው? እርጅዕ ኢለላህ፣ ወደ አላህ ተመለስ። ወቁል ወኢላሁኩም ኢላሁ ዋሒዱን ላኢላሃ ኢላ ሁወ አራሕማን አራሒም እነ ፊ ኸልቅ ሰማዋት ወልአርድ። ይህን ቅራ አለው፣ ይህን ቅራና የአላህን ማንነት ልታቅ ነው። ቃለ ልሙዘኒ ፈስተደለ ብልመክሉቅ አን ልኻልቅ። ሻፊዒ ጉድ ነው አለ። አላህ የፈጠራቸውን ነገር አምጥቶ ስለ አላህ አስተማረኝ አለ። አላህ የፈጠራቸው በእነሱ ምክንያት አድርጎ እሱን እየጠየቀ ስለ እሱ እየጠየቀ የአላህን ትልቅነትና የአላህን ማንነት የማይታወቅ መሆኑን አስተማረኝ። ከዛ ጤናማ ሆኜ ወደ አገር የተመለስኩ አለ። የነበረው ውሳውስ የሸይጣን የጅን የጠላት መሆኑን አወቅኩና በቃ ቀዝቀዝ ብዬ ወደ ኢማኑ ተመለስኩና ወደ አገር የተመለስኩ ይላል። ኢዘን شيطان إن كان إننا أنت علماء وشو أئمة وشو إن كان ألتوم بدم بلب النبل وندموش عند هتاتشن والله والله أقول لكم كان دا السرك أن بفيتنو بواتساب بارقاء تياك أتشن تياكي يعني هالي تشن بتقام تشقرا قنيو هالي شيطان ياوس ووسين بعقيدة زبرغرك يعني عقيدة يامتا تشقركو عندنا نقزي الله ألي لمهنو ألي وي اسكمل درس درسكو صلاة بسجد عبادة القرآن بكرة من بك أي تملال لسي شين كلات إن بتأبت أن شيت أمن لا رجال شين بإيماني قبال الله من دنو الله من دن ديتنو من دنو سو يتنو علو اسكمل درس درس كتلالج يسجدج يصومج قرآن يقرأج بس عقيدات جمال لك علج مسكين والله إني أساس زين شين اسكهون درس ملسال ست هواتم مكنياتهم للا علمت أيكش رباك شعوذ بالله بي قرآن كري قرآن كري قرآن مكنات هابزي أبجنا قرآن ترقمون لباك مكري مكنياتهم أنشي بتقام بتفاتنا يالش بلونيال تلالش إني من اللي بلاتن قدي كذي بلاي كوالي لاتميني شيطان نميش أوتب بشنا تتنككي كل قزي قولة قول عدو قول والله قرآن كري أعوذ بالله من الشيطان بي منام كذي بلا أهل لا تمجن بوناتي أنا ملاش أمست جزينو أرباك وشيخ من لارج تجنك وتشجر كتلني عليك يعني إنقدي من اللي بلا بعقيدة قبته بتأمت أمي السكات الشيطان يقر مال توتالي كدين بتوت أكوان በጣም አሳዛኝ ነበር እንላለን ልጅቷ እኮ ተሰግዳለች ጾማለች ቁርአን ትቀራለች በመስመሩ ነው ያለችው ግን ሸይጣን እንዴት ይጫወተባታል ታምናላችሁ ይሄ ነገር እና እንጠቀቀ ሸይጣን እንግዲህ ثم قال له الشافعي لا تتكلف علم ما لم يبلغك انت لتدرسበት የማትችል علم አትንካው አትንካው የአላህን ማንነት انديت نو من دنو مسلو منامن ايهن انتني مياقبا نقر هذا اللمنا وركز على المخلوقات الله فترات شو نقر تأمري هونو نقروش بالنسو لتنا كان أسبنا يا الله انت اللي كنتاك الله الله متاوكو بفترات شو نقرنو اين انديت يا يال سبحان الله افنش اتش انديت تسرى انسساوشو إنيا أيتنا شو يمناك إنسسالو أنا نقولي والله بتلفزيون ساعتشو يوفوش أينت ما نو يعني سونتاتشو بكالر بي أينتو كالر أرجو أسر حياة وفوش بزي أينت بيمتو أنت أينت كالر إجراتشو بني راساتشو نج ألو من لك عند أرتيست يدرقونا كذا كوبي يدرقاتشو نمي مسلو كني قال لاتشو أندموش أيتاتشو أتاكم ستي تلفزيون ستقبو ينسستوش تأمر منامن بلا تشقبونا بتلي يوفوش عينت ستايو شي وف ياند عينت زر ستامتو بقونت عند ماشين عند فابريكا بقند كالر يفترات شونهم يمسلو ليونتا تاقنجب وبتات شو مستوات يميمسل تقرات شو يعني يقرمال يهين يفتر مانو بلا ستتايق يا الله ما ننتك الله ولدم اوكي ايش ايه عندنا نبر ان شاء الله ولذلك اخوه كان الامام احمد سيدنا امام احمد من يلنبر لجنبراچو عبد الله يمبالو الامام احمد بن حنبل اراتنيا ومذهب لجاچو عبد الله يمبال نبر ان من يلال وكان يقول سيدنا أحمد بن حنبل لابنه يعني للجوء يا بني الوال الشافعي كالشمس للدنيا وكالعافية للبدن شافعي لزيها الدنيا صحيح هنا ميابرا السنو لسونتاتشنت انا شافعي نو لا الدنيا صحيح هنا برهاني هنا شافعي نو بلو انتني اللبر عجيب والله سلزي انداوم احمد بن حنبل الشافعي تمارينه ينبرو الشافعي تمارينه دمو يادنك ونبر يا بني الشافعي كالشمس للدنيا لا الدنيا صحيح أسفل لقاتال انقدي شافعي لن يالك اند صحيح برهان نوالي عافية أسفل لقاتال بسون نتاجم نعم شافعي بسون نتاجم عافية نوالي الله أكبر. أوكي يمقر ما تشون اقر شافعي عندك زي تاريخ كلها بتعلا تشون إن شاء الله زاري عند الناس فافا إن شاء الله وده التانية ولو سدات تشون دموش سافر غلام إلى بلاد بعيدة للدراسة عندك كنو كزيك عربا قروش لثمرت بلو وده النان تمتا وده أمريكا وده كندا أستراليا عندزي وده النان توده نج أقر متا وظل هناك برهة من الزمن ناب النزيب نج قروش يتوسن أمتات الزاق وينا كزاود أقر تملسه بعد عودته إلى أهله أصبح علمانيا ملحدا كافرا سملس مؤمن هنو ودى أمريكا هدو كافرنا بتقام متفوسه هنو تملسي أنتم أهل الغرب يعني كنانتنو يعني ما نقراتشو يالله بنج أقر يالله كنانتنو تبلاشتو عقيدة واتفتو متى. طيب كذب هلا طلب منه أن يحضروا له من هلا عنده كذا وده هجر سملس أن كان عالم كراكر جمره تملكته إنجلي تنش يا إنجليزي يا أوكي تنش يا ساينس نجار جيوغرافي نجار تاريخ نجار استمروا متى سنت أمس دسامت كومPLETELY شنكلاتون تاتأبي الله عفو يبلاتشونا ننتظر لاتشو الله يطبقاتشو والله سويو من دنو ميلو عند مسالة اللي بتقرنيا من يلالو يبهر وها ايتو يماك يمدجا وات ويم وها ايتو سيبزا ايلال مدجا يعني ما يبحر زي رأي ما يصحلي يقرم يبلو صحلي بدجانو مبالو صحلي يوات يمي السرابات واندموج مدنو مبالو بتقرنيا صحلي نلو هلو بامارنيا انان تتقرنيا متاقو كوالا شو دستنو لا بشكلا نو مي السراو اشي دستن نبالو بشكلا مي السراو وات يمي السرابات انا ايهن دستتن دي وها مولتو ايهن ايه كايت متاي هلو وها ايلال يبهر بياي من اللي نلو سو يو دمو يي تنش كسعودي عربي ولا ككويت هيدو تنش انجليزي نيا تماري ساينس تمارنا شنقلات وطب ارغو متا كذا بحالا طلب منه ان يحضر له معلم مكراكر جمرنا عند عالم استامطو لتبلو عند عالم متا كمتا بحالا من يلال اني سوست طياق الطيقه نني يلال سكنو يتمرو يمتا كونو ميطيقو عالمون يطيقان طيقو سوست طياقنا واخيرا وجدوا له معلم دين ودار بينهما الحوار التالي الغلام سو يوم يلال ليج من انت وهل تستطيع الاجابه على اسئلتي الثلاثه سوست طياق بيطيق بتبيت نوم دزي يميلو مكناتهم إنجليزيين يعتمروا آل God damn it Oh God سيلنو ميلو للا ساينس تمرو كوال متا يسدبك آلات نا يماشوك آلات يزونو يمتا نا أنت يالو من نهانت يالو لعالمو كونو عدب بيسي هونو من نهانت إني يمتايك صوت تياك لما هونو لما ملس تشلال لحالو المعلم أنا عبد من عباد الله إني الله باريانو نا نين نا من تفلق الله فقال وسأجيب على أسئلتك بإذن الله الله بفكر اللين متأن ينتت ياك إيه ياك وش لملسنا يعني عليه لجو من عليه هل أنت متأكد دي هل تأيك زنبلا أنت رقت أني أنا ينت ياك التملس جلالة الكثير من الأطباء والعلماء قبلك لم يستطيعوا الإجابة سنت دكتوروش سنت أبيبوش የኔን ጥያቄ ሶስት ጥያቄ ለመመለስ አልቻሉም ይላል። المعلم سأحاول جهدي اني مكر الله استي طيقنا مكر الله عليه وبعون الله اجيب يعني اسئلتك. الغلام لجو لدي ثلاث اسئله. አንደኛው ጥያቄ ይላል هل الله موجود فعلا؟ سمعتوا ጥያቄው الله بونته الله واذا كان كذلك اريني شكله الله عليه متلوت انت استي اساين مندنو ميمسلو بعيني لما يتفلقالهو ايه عندنياو تيحكن ولتنيا سالو ما هو القضاء والقدر الله يفلقون ميادرق الله هل صافوا يهونم قضاء وقدر يالاچو سو متسكروت مندنو قضاء وقدر الو ثلاثنيا تيحكي اذا كان الشيطان مخلوقا من نار نا قران دميلو اندميلو شيطان كاسات نو يتفطر يبالال كنبلبال اسات فلماذا يلقى فيها لمن نو جهنم وسط غبطو باسات وسط غبطو يميقاتل وهي لن تؤثر فيه باسات تتسرع انديت باسات ستاسغباو يا موال ويم دومو يسقيال اندزي ساس اسوس تياكوش ناتو ايش فقال الغلام اهون عالمو مملس جمره معناتنو تملكتو ملسو بتكبرنا يملسو طياقيوچو سوسوم قرسحال علو او طياقيوچو سوسوم قرشالو عالمو امطانا بذا بتلقو اجو ارغو واو وارغو طفطف يسطو بفيتو طف يسطونا يعني صفعه قويه على وجهه. فقال الغلام وهو يتألم لماذا صفعتني لمن متهني ألو وما الذي جعلك تغضب مني ليش تياك سلطيكنا يبشك يتنادركم لمن تمتهني ألو. أجاب المعلم لست غاضبا لا تنادج جادلا وإنما الصفعة هي الإجابة لأن دنيا وتياكه نا ملسو يهنو قالو بل لسوستم تياكيوچو يتيقن الله من يمسلال شيطان لمن كاسات تفطرو باسات يقتلال قضاء وقدر من دنو يعني الله كتبو منامن يمتلوت سوست تياكي ملسو يهطفي نو قالو. اجاب المعلم لست غاضبا وانما الصفعه هي الاجابه على الأسئلة الثلاثة له الغلام ولكني لم أفهم. المعلم ماذا تشعر بعد أن صفعتك في كستوب هلا بزي في تهلاي من تسماه له. الغلام بالطبع أشعر بالألم بين تسمعني أما من يالو. المعلم إذن هل تعتقد أن هذا الألم موجود يهن همم يمتلو بين يمتلو أنت ألب له تامنا الله له. الغلام نعم أما من يقو ألي. المعلم أريني شكله أساين إني ألام مهم نوملو بين يلهم نوملو إني ألك هالكدو ما أساين. الغلام لا أستطيع نديت يميام من يقر لا سايه. المعلم هذا هو جوابي الأول كلنا نشعر بوجود الله الله منور من فترة يقال ولكن لا نستطيع رؤيته لما يتقن الناي أن أن أن تشلم قبها له تفيو بشت يعني إمامو يسلم ما يتاي قن ألنو متلو ما يقول ما أنتنا فينو أنتنا متوقو إني قن بأيني سلالا يو ألام نمبله تقبل الله ألي قبل إني دمو الله سبحانه وتعالى ولاتشن بلباتشن اندالنا قالن لما يتقن انتشل ماله. ثم اضاف قتلنا علمه هل حلمت البارحة باني سوف هل علمت البارحة باني سوف اصفعك تنانتنا اني تفين دمسته اوقه نبر زاري تنانتنا مالت تنانتنا ببيته هي الله نجي اجري تفي لسطينو بله اوقه نبر. الغلام لا. المعلم هل خطر ببالك اني ساصفعك بجنكلاته متو يا قال تنانتنا هون كبفيتو በጭንቅላትህ በአእምሮህ መጥቶ ያውቃል እኒ በጥፊ እንደሚሰጥህ? አልጉላም ላ እንዴት አውቃለሁ አለው። አልሙዓልም ሀል ኸጠረ ቢባሊከ አኒ ሰአስፈዑከ ልየውም፣ ዛሬስ ዛሬ ጥፊ እንደሚሰጥህ ታውቅ ነበር? አልጉላም ላ እንዴት አውቃለሁ አለው። አልሙዓልም ሀዛ ሁወ አልቀዳእ ወልቀደር፣ ይህ ነው ቀዳእ ወቀደር የሚባለው። ልጄ ብዙ እብዳትሁን እሺ፣ የማታውቀው ነገር ሲከሰት አንተ የማትወደው ነገር ሲከሰት የምትወደው ነገር ግን ያጣኸው ነገር ሲከሰት ሀዛ ሁወ አልቀዳእ ወልቀደር። ሱመ አዳፍ እንደገና ቀጠለ ዓለሙ የዲ አለቲ ሰፋዐትከ ቢሃ ሚማ ኹሊቀት፣ እጄ አንተን በጥፊ የሰጠች በምንድ ነው የተፈጠረ አለው። አልቁላም ምን ጢን፣ አደም ምን ጢን፣ ከአፈር ነው የተሰራው አደም፣ አንተም የአደም ልጅ ነህ አለው። አልሙዓልም ወማዛ አን ወጅሄክ፣ እንዲ ፊትህስ በምንድ ነው የተሰራው? እብነ አደም አደለሁም እንዲ እሱም ከአፈር ነው የተሰራው። አልቁላም ምን ጢን። አልሙዓልም ማዛ ተሽዑር ባዕደ አን ሰፋዕቱክ፣ ጥፊ ከሰጠሁ ምን ተሰማ? ቃል አልአለም፣ በጣም አመመኝ። አልሙዓልም ተማመን ፈቢረቅም ምን አነ ሸይጣን መክሉቅ ምን አናር ወላኪን ኢዛ ሻ አላሁ ፈሰተኩኑ ናር መካናን ኢለይህ። እዘን ሸይጣን በእሳት ተሰርቶ ሲያበቃ እሳት ሲገባ ግን ይቃጠላል። ልክ እኛ ከአፈር ያኒ እጄ ከአፈር ነው የተፈጠረው፣ ፊትህም ከአፈር ነው የተፈጠረው፣ ግን ስመታ አመመህ። ለምን ያመሃል? ሁለቱም ከአፈር አይደለም የተሰሩ? ስለዚህ ብዙ አትጨቃጭቃለው። አውሮፓ አሜሪካ ደርሰህ መጥተህ አቂዳህን አጥፍተህ መጣ። ሳይንስ ይዘህ እንድትመጣ ነበር የጠበቅ ነው። ታሪክ ይዘህ እንድትመጣ ትምህርት፣ እነሱ የቀሰሙት ትምህርትና ጠፈር የደረሱበት ትምህርት ይዘህ እንድትመጣ ነበር የላክነህ። አቂዳ አጥፍተህ አላህ ማን ነው ለማለት እንደዚህ ነው ያስተምሮ ያላከው? አዑዙ ቢላህ አዑዙ ቢላህ አለው ዓለሙ ሱብሓነላህ አልዓዚም። እና ይህ እውነቴ ነው። በአንድ ሰው ቢከሰት ብዙ ሰዎች አሉ፣ ወላሂ እኔም አውቃቸው ዘመዶቼ ጓደኞቼ የነበሩ አሜሪካ፣ አውሮፓ፣ ጀርመን ምናምን ደርሶ ሲመጡ ሀታ ምላሳቸው ይቀየራል። እኔ ለእናቱ በእንግሊዝኛ አድርጎ ሲሰድባት አየሁ። ትልቅ እናት እኮ ነው፣ የሰባ አመት ሴት ነች። በገጠር አድጋ ከዛ በኋላ አስመራ መጥታ እዛ ያደገች አድርጎ ሴት ነች። በእንግሊዝኛ አድርጎ ይሰድባታል። ምን ትላለህ ወንድም? የምትሰሙት ሰሙኛላችሁ። እንዳንተ ወጣት ቢሆን በቦክስ አድርገህ ፊቱን አታስባብጠውም? አይደለም እንዴ ወንድሞች? እናቱም በእንግሊዝኛ ሲሰድብ እህቱም በእንግሊዝኛ አድርጎ ሲያሾፍባት በየሄደበት ቦታ የቋንቋው የትግርኛ አማርኛ ትቶ በእንግሊዝኛ ሲል ኪሱ ብታየው እኮ ባዶ እኮ ነው። ወላሂ ኪሱ ብታየው ባዶ ነው፣ ጭንቅላጡ ባዶ ነው። እኔ አንድ ነገር ላጫወታችሁ ወንድሞች። አንድ ጊዜ እንግዲህ ዛሬ የወላችሁ ትንሽ ድምፅ የከፍ አላለም? ኧረ ተሻለኝ ወላሂ። እንዴት ነው ወንድሞች? ደከምከም ብዬ ነበር። ትንሽ ነሻጥ አላገኘሁም አሁን? አዎ ወላሂ። እኔ አንድ ነገር ላጫወታችሁ፣ በእኔ የደረሰ ነው። ሁለት ሶስት ጊዜ ነግሬያችሁ ነበር። እስቲ ያኒ ደስ እንትኑ ታሪኩ ደስ ስለሚለኝ ደግሞ ቅርታ አድርግሉኛ። ዊድን ብራኬት በእናንተ ማሾፍ ደስ ይለኛል። እናንተ አውሮፓ ያላችሁ፣ አሜሪካ ያላችሁ ወላሂ በእናንተ ማሾፍ ከቅርታ ጋር በእናንተ ማሾፍ እና በእናንተ መሳቅ ደስ ይለኛል። እንትኑ ደግሞ በሳውዲ አረቢያ ያሉ በኩዌት በገልፍ ስቴት ያሉ ሰዎች በሀገራችን ሆነን እኔ በተፈጥሮ እንደዚህ አሜሪካ ወይ አረብ ሀገር ሄዶ ዝም ብሎ ተጨማልቆ የሚመጣ ያስቀኛል። እና ልንገራችሁ፣ እኔ በሱዳን ሀገር አንድ አመት ተቀምጬ ነበር። አሁን ታውቃላችሁ ወደ ሳውዲ አረቢያ ከመምጣት በፊት ሱዳን ክርተት ነው የምትለው። በቃ አትሰራም፣ ለመስራት አትችልም እዛ። ሁለተኛ ከሳውዲ አረቢያ ከኩዌት የላኩልህ ገንዘብ ነው፣ በዛ ነው የምትኖረው። እኔ ግን አልሐምዱሊላህ ሰከንደር ስኩል አስተምር ነበር እዛ። አንድ አመት ነው የተቀመጥኩ። እህቴ እዚህ ሪያድ ከተማ አለች፣ كان ده تلك رويال فاميلي تسرالج نبرش مالتنا هون يموتتش وكا سوست عمت بفيت يموتتش اهتي مالتنش انا قد دنيا يكونو باقراتشن سل اسكا 12 جريد عبران يتبارنو عبران الدق بتاعم ببيتم قربيت نار لن باند كتمان يتولدنو السنجدي سعودي عربية هيدا مالتنا اني سودان نبركو اهون ما توالكو قليالو ما شاء الله الكنا يتنو يالو يعني يه اراك هوتيل يميبارو تلك 5 ستار هوتيل اندزينو ازانو يعرفالو انين قدي ازاق زي سرينا شميزنا يعني ياسر بري هيا بر كتعاما يلبسكو سونين كناتوم كاقرنا يمتاهو اهون استي قوادين يعينو انا يهتي يهتي خبر يزوي متطوي هونال وناتهم باقراتشن نتواوك اللين قورو بيتنن عند اقر انتنن نا يهتي ممكن ان نقر لك هاي هونال كالسوغا منام بيال تأيكو هيدكو تاك الله شو منا درقه بهوتيلو بالزامن يتابيتو هونو لزا لسنترالو منالو من نمسو سيمتا انين سات تدول انيس فكار كالسطة هو اندات تسقبالو كأنه ملك عند نوغوس عند تقلائي منيستر إنه فكرت كلت بيتشانو تسقبالو إشي هلنا متاهو إقلي عالو يالكوت مان هالي إنه والله قوى الدنيا ونين إقلي بلو عالو إقلي عالو إشي أسقبالي ناتهم التسقبالي لنا يتشلم قوى الدنيا ونين أبرو يادقن نو قبهو انديت أغنيهو تاكالاتشو ويسكي برا منامن بيا انا تومت اتزا سوست ارات كاسنو سيت اتا كويتو يا برا ترموسوج نو دوموستي ودنيا متونكوان بلو حالا حيا درغو افرت منامن تسمتونكوان يعني ترموزو من ترغرغ ارغو بيدبقو لا ازا اسقمطو نو اسريم يهون يا برا انتن ترموز ازا تقمطو غباهو باونت امنوني وندموچ عند سو تبيت سياتك او ودا اوري اندميك اير لنقراتشو كتلايين اسر امس امتنو شي كزاكو ومبرو ساي نساكونو اجو زرقال انجزي او ابراهيم هلا كيف الحالة بنامن عليك اسر امس امت يالتياين ودنيا يشنال تنستو اندمنه منام بلو تقبك نبر اندزي اقرو ودا اندو ومبر اسكمتو زا تنو ودا باندو ومبر سالون نو كوش بلو اقرو زرقوت او انديتنا منامن بلو السلام علينا ودياونو كاي مبرات توكو سبن تنو بچنك اللاتي نك اتسمان كوش هالكونا ندمن دهنانا دهنان كوان دهنان متا اهتي هالش اغنيت هاتي ونال من نيش اهتي هالي اقلم تبال اهتي انين جا اندي بيتن يو علمني هالشو رياد كان نانتقاني هالشو اي تشات مالك مناهمن نغغرو تقيري عربينيا ياسكبا انجليزينيا ياسكبا يتمطط يتغتره نو مناغرو كذا هلا مناهمن بقى انتن علينا اش شكرا بيا وطاو اهون سويو ني كملك عبد الله ميسرا بسلنيني ايه ملك فهد ويم يكينغو وانا وما كارينو الكوت خلاص انغدي غترترتر يميلو ايه ملكو ويم ينقص ويم تقلعي منيستر وانا واستراداري مهونا اللبتن جين دزي ما الكنا اهون كهولت توربو هلا فيزا متقلن فيزا وارجي ودا سعود عربيا قباهو شي قباهو انقدي اهتي كرويال فاميلي سلم تسرا ودياونو اندورو مالكو ايهم انديتي مسالكو very nice هونكو مكينة قزا چلين بمكينة وارجي سهيد اندكن بتقام كب بعد موقت نبر 50 ديجري سنتيغريد اور 55 ديجري سنتيغريد درسو سو يتقاتل نو يالو يهدكو يتزنان نهو بنتنو بمكيناو اديس نو مكيناو يهدكو بمنجد عند يني بيتي وطات قومو سونتو بنورا تبلاشتوال نورا تاقالاچو غدغدا بينت يمنارغو نورا مندنو ميبالو بامرنيا نورا بامرنيا هين غدغدا paint him nargo nech nora okay ጸጉሩ በኖራ አልተበጠረም ጸጉሩ መላብሱ ምናምን በኖራ ምናምን አሁን እኔ ደነገጥኩለት አዘንኩለትና ምስኪን والله በጸሐይ መኪና እኮ የለው ታክሲም ለመውሰድ አልቻለም አውቶቡስ እየጠበቀ ነው ምስኪን አልኩትና አስቆምኩና ግባ አልኩት በሩን ከፍቶ ሲገባ ለካ እሱ ሰውየው ያ ልጅ ነው ደነገጠ ምንም አትደንግጥ አልኩት ግባ كيف حالك ደህና ነህ መቼ መጣህ አለኝ እንዴ መቼ መጣው አንድ 4 5 ወር ሆነኛል አሁን እንደምን ነህ ደህና ነህ አልኩት ከቀብር ቆፍረህ ያወጣው ነው የሚመስለው ቀኑን በሙሉ በፀሐይ ሲሰራ ፔንት ሲያደርግ ድንጋይ ሲሸከም ምን ሲል ኖርማል ሌበር ነውና አየሁትና አፈረ ላበላብ ሆነ ምንም አይደለም ምናምን አልኩትና እቤት አደረስኩት قلت سبحان الله العظيم سبحان الله العظيم እንደዚህ ሰሩና እዛ መጥተው በቃ ሲገላበጡ በቢራ በዊስኪ በሆቴል 5 ስታር ሆቴል ምናምን መኪና ተከራይተው ሲሸራሸሩ ይህ የንጉስ እንት ባለቤት ነው እንትለው سبحان الله العظيم ብዙ ሰዎች አሉ ወንድሞች እንደዚህ አገራችን በነበርንበት በአስመራ ከተማ እዚህ ሳውዲ አረቢያ የመጡ ሴቶች لا حول ولا قوه الا بالله خادمه كونيتش وللنا مريتنا انت ترغا شنت بيت ترغا يمتسرا يا عرب سراتنيا نيتش اذا ستمطا ازي انغتوا علي ورق جوروا علي ورق بزي امبارج دمو سكغول انتو سكلاي ورق بورق ارغا حمرات ارغالچ من تارغالچ نا እናንተ ኮዚ በቃ ዚህንትን በስብሳቸዋል በዚህ ሀገር ለምን አትወጡም ከዚህ ሀገር እኛ እኮ በሳውዲ አረቢያ ያለነው እኮ ምግባችን ሩዝ ነው ኬካችን ደግሞ በየቀኑ ነው እንደዚህ በቃ እንትን ይላሉ ሰውየው እንግዲህ ስለማያቃት ሁላችን መስገድ ብቻ ነበር የሚቀረን والله والله እንድንሰግድላት ትንሽ ይቀረን ነበር ይመጣሉ በቃ ደግሞ ምን አለ ቪዲዮ አናቀም እዛ ጊዜ ቪዲዮ የካለር ፊልም ብዙ አናቀም ከዛ በካለር ፎቶግራፍ ተነስተ ስትልክ ወደ አስመራ ወደ ኢትዮጵያ እንደዚህ ስትልክ والله ይህቺ የንጉስ ሚስት ነች ነው የምትላት ምክንያቱም ፎቶግራፍ ካለር ነው አባጣ የሆነችው ቀጥ ነው የሚያረጋት ቡጉር የሞላባት እዚህ ላይ በጣም ማዲያ ያላት በሁምራና በሚኪያጅ አርጎ ልጥፍጥፍ አርጋ በቃ ሙሽራ የምትመስል ይህን ስታይ والله ብዙ ሴቶች ነበሩ ከተደራቸው ተፋቶ ሳውዲ فولي وجهك شطر السعودي فولي وجهك شطر السعودي الله سبحانه وتعالى فولي وجوهكم شطر الكعبة اندالن ينزي دمو وسعودي سعودي سعودي هلو والله أبدا سيت بالت دار كبالو واقع چكتك تامت قلتش لجا قرر لتاقبين ويالوات لا سعودي عربيان ومنحدو الزي كمتو ايوت مالتنا وندموش ስለዚህ አያስፈልግም ይሄ ነገር አያስፈልግም ሐቂቀተን አያስፈልግም አውሮፓ ድረስ መጥቶ እንግዲህ አቂዳውና እምነቱ አጥፍቶ የሚመጣ ኡፍን ለሁ ቱፍኑ ምትለው والله እሺ ወደ ሌላ ልሂድላችሁ እንግዲህ ትንሽ እድካ ምልክት ካሳየው ቅርታ አርጉልኝ ወደ እንትን ወደ ሌላ ነገር قارن بين رضا الله وسخط الله سبحانه وتعالى الله سيقطع من دنو ميارقه الله سيدست له دمو من دنو ميارق ሁለቱ مستي كومبير نارق እሺ ያላህን ውዴታና ያላህን ቁጣ ውጤታቸው ምን ይመስላሉ ሁለቱም ያወደደር እንይ اذا رضي الله الله كوددته او الله كودده راسه يدخلك الجنه جنه اعدها الله للمؤمنين ما ورد عن أبي موسى الأشعري رضي الله عنه أن النبي صلى الله عليه وسلم قال إن للمؤمن في الجنة لخيمة خيمة من مالتنا قال لا شو قوجو مالتنا عند قوجو بألماز بيتشاي تسراتشو سلسة ميل قمتوا سلسة ميل قنوا ودلايم سلسة ميل أو سلسة ميل أو سلسة كيلومتر 60 كيلو متر ወደ ቀኝ ወደ ቁመቷ 60 ኪሎ ሜትር ጎንዋ 60 ኪሎ ሜትር ወደ ላይ አንድ ቤት ነች እቺ عند بيت لعند سونج في الجنة من يلالو النبي صلى الله عليه وسلم إن للمؤمن في الجنة لخيمة من لؤة واحدة مجوفة بأند ألماز بأند ألماز جن عند بيت يتسرع بوسطوات تقفره لك بيت يتسرع طولها في السماء 60 ميلا 60 ميل إلى النبياتشن كيلومتر نو مايل نو ويس ساتشو مياك وترك أتنو المهم يهنو انجدي قنوا قمتوا تلك أتوا 60 ميل 60 ميل إلى النبياتشن فيها أهلون يسويو مستوش الزا ألو بيه كورنرو مستالتشو يطوف عليهم المؤمن فلا يرى بعضها بعض النزه أرات مستوش ويسابات مستوش بزا وجو بورك بألمازي تسرى وجو يالو سيتوش عندوا ليلا ندالتش أتاك لببالو كان يقاون دموش بعند أبارتمنت هنا ياتشي مست عندتوا لاني بيتشانو يتفترو اني بيتشانو يالهو كسوغانو متلو ليلا ندالتشو أهك أتاك هذه النعمة من نعم الله أنا يني بيتشانو تلالتش عندوا زور سيل دمو بزا كورنر دمو ليلا تكوية هالتش يقول يطوف عليهم المؤمن فلا يرى بعضهم بعضا رواه البخاري ورواه مسلم يعني إيش معنى هذا حديث صحيح عند قجو عند أبارتمنت بألماز بيتشا يتسرع بوجه هنا وست يوم التايب بوست هنا وجه يوم التايب كن جهنا وانتنا له ومما جاء أيضا عن رسول الله صلى الله عليه وسلم في أمر الجنة قوله إن في الجنة سوقا بجنة سوق اللالو سوق يمن قزابة عن اللمون دموج سوق يمن نزنان نابتنا ندمنا في الشهونو يمن تزنان نابت سوق اللي يأتونها كل جمعة يجنة سوت كل جمعة ودزي سوق يهدالو تقل الله يجنة سوت ازاي السبا السبا اللو كذابها لا ازا يكامتنا يا الله المحاضرة يسمع له هنك ألس سمعيني متأت بزو متأت تطوي مسكر اندزينو مسمعي واندم سمع له يا نبياتشن ملاس نو يعلو يهنقر يماي واش ملاس الله متأل محاضرة يدرقال لمن لنزا مؤمنوش انقدي الله سيودنو الله سيود بلنه يجمع راد اللهم جمعة جمعة يا الله انفيت يا يالو الله مدتو من إلال السلام عليكم ورحمة الله وبركاته بدمس نسمو اللهم أقسم بالله بدمس نسمو اللهم كفلك سورة ياسين ككره بسورة ياسين من عليه سلام قولا من رب الرحيم سلام بملكت هذا اللهم سلامه ب ب بنتنو ب بملكت هنا وين دمس لا قولا بدمس تسمع له سلام قولا طيب يا ملائكة ده هون نجى الله ما نديت النجران لا من رب الرحيم سمعت شو الصوتك قالت سلام السلام عليكم ورحمة الله وبركاته قولا قلبك قال كمان من رب الرحيم هزبو تسبب السبب بفيت يمي هونو نبيوش نرسولوش بنور يتسرى ونبرنو كذاك الطلوية اللو أبو بكر الصديق مرينو يهول لم أمة مرينو صديقوش مريم بنت عمران أبو بكر الصديق لقمان الحكيم اندزي مساسرو بألماز يتسرى ونبريك أمت اللو كذا مؤمنوش يمت اللو بسوستنيا درجة بورك يتسرع ومبرك أمت هلو إذن بمجمرة ببرهان يتسرع انديت ببرهان ومبر يسرع هاي لالله يتلقنا وندي وندموش با الله كان منك هلو ما منه بومبر يتسرع بنور يتسرع ومبروش يا نبيوش يا رسولوش نو با الماز يتسرع ومبروش لسديكوش نوي ከዛ በወርቅ የተሰራ ለተቀሩ ሙእሚኖች ነው። እዚህ ላይ ቁጭ ሲሉ አላህ ይመጣል። كيف ይመጣል? الله اعلم እሱ በሚያውቀው ሆነት ይመጣል። يقول السلام عليكم ثم يحاضر ايش معنى يحاضر ንግግር ያደርጋል الله እንዴት ይመስላል ወንድም እንዴት ይመስላል ይሄ ነው እንግዲህ ጭንቅላት የሚበጠብጠው اذن الله سيود ارስ ምንድነው ወንድሞች ارስ ምንድነው አሁን ያስኩት ارስ ምንድነው ስንገሩኝ ጻፉልኝ እንጂ አላህ ሲወድ አላህ ሲወድ ይሄ ነው። ከዛ በኋላ ምን አሉ ምን አሉ يقول ايضا عن رسول الله صلى الله عليه وسلم في الجنه ان في الجنه سوقا ياتونها كل جمعه يا نبي عشان نغغر نو فتهب ريح الشمال عند نفاس يمطال كان باند بوكل يمطال فتحثوا في وجوههم وثيابهم فيزدادون حسنا وجمالا ينفاس من هيزون يمطال تاكلاچو شتو الله لك شتو لذي كل حزب انقدي بطرو مزارغو فش فش ليارغس ليول ادلم لا نفاس يلكال الله سبحانه وتعالى نفاسو شتو نو يا شتو نفاس نو مسك مسك مسك بقى كذا بفيته لاي سود قالو يه نفاس ملكه يقيرال وبته السبت يهونال وبته شتوه يقيرال اوكي يقول النبي صلى الله عليه وسلم فيزداد حسنا ملكاتشو يقيرال وجمالا وبتاتشو يقيرال فيرجعون الى اهليهم ودحرة العين مستوشاتشو يملسالو جمعو سيمش بقى كالله قاولو السبر ساتشو السماء السامو سلام يتبابالو دستا فنت ازانو ليلا يلم كذب هلا ودم استوشاتشو حرة العين مملسالو وقد ازداد حسنا ملكاتشو تقعيروال وبتاتشو تقعيروال وجمالا فيقول لهم ان زحرة العين من يلالو فيقول لهم اهلوهم يعني مستوشاتشو والله لقد ازددتم حسنا وجمالا من جنو ينبره وبتكو تفتوال اسرت بكونو بتقام كونجو هنا يتملسكو تلالج فيقولون نسلم من يلالو وانتم والله لقد ازددتم بعدنا حسنا وجمالا ان انت دم مستوشاتشن تتناچو يهدنو ملكي اللمهون اسر متو اطف بقى ملكاچو تقيروال نور هوناچو ياغنياچو يي نغر تاقالاچو ياون يالكوت يمن حديث نو تاقالاچو رواه مسلم حديث صحيح هونو لك اند صحاي برهان حديث صحيح هونو فيليت وندموچ اتسموت بجوراچو فيليت كانك انت هون يتبالو لانته نو استي اسب انت اني نين استبل اني كالله قاويه سملس ملكين تقيرو شتيون تقيرو من ودمسوچاچي سمطا الناسون تقيرو سيقوي اقف فرغسا قفاچو والله بتام قنجو هنا شال انت انجي بتام قنجو هنا حال سنبابال رواه مسلم نو رواه مسلم نعم والله انقدي الله كوددي اندزي يمسلو نغروش ازغاشتوال واذا سخط كتقطاس الله كغضب كتقطا كتالله واذا سقط وغضب اسمعوا يقول سبحانه وتعالى كلا لينبذن في الحطماء وما ادراك ما الحطماء نار الله الموقدة التي تطلع على الافئدة انها عليهم مؤصدة في عمد ممددة الى لينبذن በዛ እሳት ውስጥ ይገባል ሑጣማ የምትባለው እሳት በወርቅ የተሰራ በአልማዝ የተሰራ ወንበር ተወውና በዛ እሳት ይከተታል وما ادراك ما الحطما ليهجانن ብሎ الله ታቃላችሁ ለመሆኑ ሑጣማ ምንድነች ናሩላህ ያአላህ ናር ነች ምንድነች አልሙቀዳ የተቀጣጠለች ነች طيب من ترغالش الله بتام تقطها لنا جيتاي نعم بتام تقطها بتام التي تطلع على الافده باجر جمره سنته بمولو በውስጥ ልብ በልብ ውስጥ ያቺ ልብ ደም የሆነችው ልብ በዛ ልብን የምታቃጥል انها عليهم مؤصده نا በፊትም ነግራችሁ ነበር አንድ ብረት በስድስት ማዕዘኑ ዝግ የሆነው ትልቅ ከባድ ብረት በውስጡ ያ ሰው የው ያ ካፊሩ ወይም ያ ማዕሲያ በዛ ሰው እዛ ውስጥ ያስገቡትና ሳጥኑ በሙሉ ዝግት ያደርጉታል መርፌ መግቢያም የለውም ከዛ ይህ ሳጥን ጀሃነም ውስጥ ይከተታል within one fraction of second second አይደለም fraction of second ብረቱ በርበሬ ይመስላል ይቃጠላል በውስጥ ማን አለ ወንድሞች በውስጡ አላህ የተቆጣበት ሰው አለ انها مؤسده في عمد ممدده ተመልከቱ ይህን ስትሰሙና የአላህን ደስታና የአላህ ውዴታ ስትሰሙ ልዩነቱ እኮ በሰማይና በመሬት ያለው ርቀት ነው ብንል አንሰዋል ምን እንበል ወንድሞች የሁለቱም ልዩነት በሰማይና እኔ እንጃ ሌላ ፍጥረት ካለ ርቀቱ ይህን የማይባል ርቀት ነው ልዩነታቸው صندوق من حديد داخلها انسان تلقى في النار نعم نعم نعم نعم يقول سبحانه وتعالى في آية أخرى الله تقطب باتشو فالذين كفروا قطعت لهم ثياب من نار يصب من فوقه من فوق رؤوسهم الحميم يصهر به ما في بطونهم والجلود فالذين كفروا نزا كفارج لبسي لبس قالوا يعيد لبس قال يا رمضان لبس قال يعيد الفطرة قال يعيد الأضحى لبسي لبس قالوا ልብሱ ግን ከእሳት የተሰራ ነው ሳይዝህ ይወሰድና በሳይዝህ ልብስ ያለብሱሃል ልብሱ ደግሞ በእሳት የተሰራ ነው አትሰሙ فالذين كفروا قطعت لهم ثياب من نار ይሄን ያለብሱታልና ከዛ በኋላ በጣም ሙቅ ሆነው የጋለ የጋለ የጋለ ውሃ መጡና يصب من فوق رؤوسهم الحميم حميم يتبالو وحاي موك براساتشو بأناتاتشو لا يفسو بتال كذا وحاو بچنكلاتو بأناتو يقبانا بهودو يالو كلالي أنجة قبة هلو ترقر كارو بمك أمتش آيه وطوال إنكو كالبك أنو من أقراتشو يالو يصحر به ما في بطونهم بوستو هداتشو يالي أرغانس بمولو والجلود حتى قوداتشو لا تقبلوا يهدى المالفنو الله سي قوطا يهنو الله سي ودمو يهنو تنش هل تسمعتشو موندموش ونت ونت كومبيريا درقاتشو تنش فيلا لا درقاتشو ويسن ده محادرانو متسموت ويالاتشو ده محادرة كهوني متسموت والله قنا قنا قنا قنا وان مليون كيلومتر يسفل لقاتشوال ودي ونتو لمقرب راك علاچو ني علاچو ونا كلاتشم معناتين انيم چمر يهن ليونت فيل يما نادرك كوني اند محاضره بتش اند درس يمن سما كوني سو بتام تلك انت نو يا الله قطا نو وندوچ وي هاف تو فيل ات اوكي ودي سوستنيا لو سداچو قصه نفخر بها يعني بتقام يمنو كرابات عند التاريك نتش ونت ينو يهن نقر سمتو يماي كرا بسلمنا يماي كرا سلمنا نايك قال الرجل القادم للمعتسم بان داقر نصارى النا تنش مسلمو تشان لبة اقر كان يقال لا شو نزي نصارى ክርስቲያኖች እና ሮማውያን ትንሽ ሙስሊሞች ያሉበት አገር ነው አንዱ መጣና ከዛ قال يا امير المؤمنين انتو امير المؤمنين معتصم يبالال المعتصم سمو يا امير المؤمنين كنت بعموريه كتمو عموريه يبالو نو بسوريا نو نا በዛ እዛ ጊዜ በነሳራ ነበር የምትገዛው መንግስቱ የነሳራ መንግስት ነው እና አንዱ መጣና ያ አሚር አልሙእሚኒን አለው ኩንቱ ቢአሙሪያ فرأيت امرأة عربية مهيبة جليلة تساوم روميا في سلعة نا عندت عربية مسلمة محجبة ودسوك هيدا شنا ورك لما جزات ويمش أرك لما جزات هيدا الزاس التجزاء وحاول أن يتغفلها عند يهو أنتنو عند نصراني نو عند نصراني نو نا يعني إذا قلمت أتنا ندزي ينكاك كتالي إلا كاك كفال ندزي كالسواقة فأغلظ لها بحيل لدفرات فلقه فردت أدوانه بمثله لك عند سدبات سدبتشو عند قفترات قفترتشو بك ألاك أربه من آمن على شماتنو فلطمها بتف في متات ما أنهم يأوروا عنده عند مسلم ودي أمير المؤمنين بدمشق بسوريا وانا كتما سوريا ينبرو بزاهدونو اندزيه اندزيه أيهو عندت مسلم فأغلظ عليها فردته فلطمها على وجهها لطمة فصاحت في لهفة نا بتقام بتقفي سيساتات بتقام تشوهت نا من عليش ومعتصما ومعتصما عليك معتصم يا أمير المؤمنين نو ويني معتصم بيايه سويو معتصم بيايه نورو أهونكو كم بك اللي وسط اللي نبر يا معتصما عليك عليك فقال الرومي يا يتأفف يسطات رومي وماذا يقدر عليه المعتصم وأنا له بي ما أنه معتصم يمتيو استيمت أزي واندك هنا يمتع ما أنه معتصم يمتيو بلو سدبات فذهب أحد العرب وأخبر معتصم فأرسل الملك وقال له كزوها لا معتصم من هذا من هذا الرجل باك زنبل سوارا سوا سيتوا من وسادات الزا الألم عربية مسلمة نا يا أمير المؤمنين هنا قرسي سما طيب من وسلات الزا ملقوفة زنبلا راسوا هيدا تسد بنا لك توبك توات على لا نقصوا من عليه ورقة تسقف ودي وذا الزا الروم زالو مري ورقة تسقف لك فقال له يا رومي لو أنت أنا قادم إليك يمت هنا يتأبك أن يالو بجيش أوله عندك وآخره عندي يقال تبلوها يا كمسلم بشانو مبالو أنت يا روما نقوسي هونكو تأبك أن واتدروش زي متأهونن يواتدروش بزات أن دنياو بانتسي هون مجرشاو سلفو بنيه جرسالالو يمن ملكت نواندو موشي بسلفي متألو عندنيا ويتسلفوا بانتبو تاسيقبا مش أرشا اللو دمو الزيهن يقايا هنا يعني ورفاو معرفنو سيراو من دنو يما شنف يبزاتنو ميا ملكتو يعني واتادروش سلفارقو عندنيا وباندنيا في سلفية يقوموا سو بانت أقرسي هون مش أرشا وبانيا نومي هونو بتقام سفي هونو يمت هون وارو سبحان الله فغزاه لك اندالو واتاد باند سيت مكنيات كونو يوندموش واتاد دروش يزو ودزا اقر هيدي طورنتك هيدي وهزمهم شر هزيمة انكت كت ترقو دمت متعشو وطوتو اقريتون بك اب اجو كود الطلاس قباو فسلمه للمرأة كذبه لأمتوت عليه يا رومي يا نصراني لطفية ستات أمتوت عليه أمير المؤمنين مت أتاسرو مت يهنو علات بعين السنو عليك بقى إني يسن فرد لانش ستتشالو علات أمير المؤمنين إني ود فرد علاك أربو أنشي دانيانش فراجنش أنشي نو يتبدلش حكم لانش نو علات احكمي علي ما شئتي من هذا الرجل تاك الله شو አሁን እናንተ እየተናደዳችሁ ነው እጁን መቆረጥ አለበት አንገቱን መቆረጥ አለበት አይደለም طيب አገሪቱ ሙቭ ሙቭ ሙቭ ሙቭ አድርጋ ሄዳ አገርን ወራ ነው ያዘችው ምንድነው የዚህ ደሞ ይሄ ልጅ ተገድሎ አልተገደለ ምን ጨምራል ፍርዱ ወደሷ ቀረበ ምን አደረገች فعفت عنه عفوالك وعفت عنه ايضا المال يوسدبات جنزب عفوالك السوراس عفوالك فقال المعتصم امير المعتصم من عليه ان كان فخر افخر بك كرات كنب كاله بانشنو مكروالات يا امرأة ان كان فخر مكره بهونيني يمياكوراني نجر بنور انشي نو يمياكوراني ان المسلم اذا انتصر هكذا يعفو والات مسلم طلاته باجو كاسجبا نبياتشن بمكاسي جابو هلتشي قريشوش نبرو لا تثريب عليكم انتم الطلقاء لاسرى الى هيا سوست امتي اسجروا طلاتوش ناتشو يمكا قريشوش بيجوس بيجاچو سر سيغبو عفو علاچو فقال المعتصم ان كنت افخر بك يا امراه ان المسلم اذا انتصر هكذا يعفو مسلم دلت غناصفو كاشنفه طلاتو بيجو كغبا عفو نو ميلو انجي كم بقلاي وسد منامن بلو نغرات معنات نو يا سلام ديت والله سيطم يا اخي يسلمنا نغركو بتام منتن نو جغنوش نبرو انبسوش نبرو اهون ازي عند مسجد بيقاتلو به غنبس بلهزم نو متلو قران بيقاتلوت غنبس بلهزم نو متلو نبيون بيسدبو غنبس بلهزم نو متلو اهون عندت ست مالنتو يالتوقش جن عربيه مسلمه اغرون بمولو تنقساقسه معنات نو اندزي طيب ودليل على وسداتشو ونموش قالوا تاج على رؤوس الاصحاء بتئنا ما سوتش براساتشو يتقمطو زودنا اكليل شي مندنو سو تئنا نو تئنا لو بتئنا ما سوتش براساتشو يتقمطه بورق يتسم يتسرى اكليل زودنا والو تئنا ولكن لا يراه الا المريض له الصحة تاج يعني تيناكو أكليلنا زودنا على رؤوس الأصحاء بتينا ما سوش يتكمت أنو لا يراها إلا المرضى بشتا يازو بيتشانو ميايو واندم سمال له لمسالي هلت سوش هلو أندو ملوبة ملو تينا مانو يسكال تساوتالي تشاوتالي تفنت تزال منام لزي أندو يكولالي تبشتا هلو سكر الله دم بذات الله يلب بشتا الله اغرو قسل الله منام اندزي حل الله اهون يا اكليلو يميايو يه بيتشا نو تيناما اياو ادلم دي وندموچ انانت تيناما سوچ اهون من اينت نعمان دالاچو اتاقوم يمياقو بشتا ام سو نو انانتن سياي يا سلام باغرو يهدال اني اغري يلنيم بشتا يالي يسويو كون دفلغا يبلال ኦማው ነው አሲሩ ነው ጭማቂ ነው ድክድክ ያርገዋል እኔ ግን ስኳር በሽታ ስላለኝ ስኳር ማልበላ ጮማ ማልጠጣም ነጭ ጉዳቦ ማልበላ ምስኪን ምናምን ይላል ጤናው በሽታ ያዘው ብቻ ነው የሚያቆ እንጂ ጤናማ ሰው ያቆው ማለት رجل عند سو نو مليونير مريض مرضا فاستأذن من طبيبه عند نو ازي بريات كتمانو مالتي مليونير عدلم مالتي بليونير نو اوكي اهون امست ايت بشتا يازو امست تلالق بشتا اتقاو مغب كلكلون انتنو وتا انتنو دكتورو سبيشال دكتور سوس دكتورو تشالو كلهم كلكلوت مغب بقى من يبلال درق طقور دابو كزبادي زبادي من دنو زبادي ارغو او كارغو نا قليل الدسم نان فاتي هونو فاتي ليلو ارغو انا تقور درق دابو ارغو چاوم سكور ليلو اسونو ميبلاو عند كان انتن دسالو سراتنيوچو سيبلو اياچونا فريز انتنو فرايت يتطبس يدروچن يدروچن بفورم يبسله دسالونا ዶክተሩ ጣርቶ አስፈቀደ እባክህ ዛሬ ብቻ አልደግምም ሌላ ጊዜ ይህችን የደሮጭን ተቀቅዬ ልብላታለሁ ነው አለው ይሄን ከበላህ የሚመጣው ውጤት አንተ ኃላፊነት ትሸከማለህ ብሎ ከለከለው አህባይ የኔ ወዳጆች ወዳጆች ተሰማላችሁ አትሰሙ ወንድሞች በጆራችሁ ነው ተሰሙ ያላችሁ ወይስ በህልና ነው سمو سمو سمو اندموش مالتي مالتي بيلينر سيموت وراشو تشو كهندرد مليار منامن بلاينو روشا غنيو نا انديت يدروچن ققلو ليبالا الفقد مال الدكتور بشيتاو اي فقد ميح نغر يهنو انغدي ይህ ሰው ነው የጤና ትርጉም የሚያቆይ ይህ ሰው ነው ልጆቹ አያቆም ምክንያቱም ጤና በእጃቸው ስላለ طيب قال الحجاج عند كان حجاج ابن يوسف የሚባለው ያው ፈራጭ ቆራጭ የነበረው ብዙ ጊዜ ያወራሁላችሁ ነገር ነው الحجاج امير ነው عند كان ስቲከኔ የሚበላ ሰው አምጣልኛለ ለወታደሩ እኮ ነው ስቲከኔ መሳይ የሚበላው አምጣልኛልና ወታደሩ ወጣና ፈተሸ ፈለገ አላገኘም አንድ እረኛ አገኘ ፍየሮችና ከብት የሚጠብቅ አንድ እረኛ አገኘና አመጣው ደሃ እረኛ እኮ ነው ይሄ አሚር المؤمنين ነው በጣውላው 10 አይነት ምግብ ነው የተቀረበው አሚር ስለሆነ እረኛው መጣ ምን ነው ጌታ ያለው አሚር ምንድነው አለው قال ከኔ መሳይ እንድትበላ ብዬ ነው አለው قال له الحجاج كل معي كني بلا قالوا قال الراعي الرنيو من عليه دعاني من هو اكرم منك فاجبته كانت يبلطه غبزنينا اشي بي يتقبلكنا كسو غاني قالوا قال هو من هو انا امير المؤمنين انا انينت امير قالوا كني بلطه ما نو قالوا قال الله انديت الله طره قال انا صائم الان صم يالله زاري يا الله نوديت انداغي صم يالهنا بالله قبجانو يالله زاري كانت البلا مالو فانا صائم قال الامير الحجاج صم غدا وكل اليوم زاري بلا نقد صوم الله له فاليوم اشد حراره በጣም ሙቅ ነው ያለው አሁን ቃጠሎ ፀሐይ ነው አለው قال افطر اليوم وصم غدا ذري افطرنا نجد صوم الله له قال ويضمن للامير ان اعيش الى الغد يا امير اسك نجد دمقي واستنا له اسك نجد دمقي انت تاقله قالوا قال ليس لي اسك نجد دمتقي ما لاقم جن يعني ان شاء الله تقول له قال فكيف تسالني عاجلا باجل باجي له ورق تونا نجا ورق اندسطه تلهياله زاري يتسطني لتو نجا الحجال اللي سطني نو بيه بتسفى كانت قال بلا باجي له حفت طيه ود انت اللي متى نو تفلقو كذا بحالا من قالو قال عندما ما ارغول يا بلاو نو يفلقو قال انه طعام طيب انت زنبله بلا انت ارنيا ندزي ايت مغبا تاغنيم مغبو طيب نو قالو قال انت نو ارنيا ومن عليه والله ما طيبه خبازك ولا امك ولا ابوك اباته ناتهنا يا انت سراتنيا ادلم طيب يا درغو مغبو ولا طباخك ولكن طيبته العافية. عافية نو عافية سلال له نو يهل يوم التبلاو يا مارو يا انت عافية نو انجي يا انت كوكا دلم عافية باينور نرو يهل بأينه أيته تقر دابو درك تبلا نبرالو ما طيبه يعني ما طب يسوابه يانت طبخ دلم لكن يانت عافيانو. قال الحجاج والله ما رأيتك اليوم اندزه كان يتشنف كبتك اندزه كان يلم اخرجوه علي او تدك بيتي ابرتي الشنف انكو علي. سبحان الله العظيم. اذن العافية تاج اكليل ورق بمان بتأنا ما سو راس يتكمت أنه ألو الله أكبر. طيب للا لنقرأتشو أتعجب من صلاة بعد المستهترين يهندان دسويت صلاة بتأمي قرمال واندموش صلاة سيسجدو أنت ولترك عسكم تسجد السوس الدسترك عي سجدال من دنو يالي من دنو يكرر من ركوع من دنو سجدو من دنو يالتاوكي سدست ركعة سجدو كتش لنا قرآن مصحف يزو يقرال أنت جنا بسجود بركوع ترق أرقه يكرر هل تركعة بتشا سجدك تملك تونغلي عندو علي فأرة عندت انتنش علي أيت مش أيت أو دمتنو فأرة لا أيت أيت عندت فأرة عندت أيت عند تلك جمل أيشنا فعجبها دسالات جملو تلك جملو دسالات يجي أيت كذاب جمد يسابج جرته فجرته بخطامه بالزبة السرو بأنقطي على جمد يسابج السلو ما تكتلتنا نهيد السن بيتين نهيد على شو كان قال لا شو عندهمش أيت وا لجملو من دونه ما يكيم الصفو يا السماء من دي الشي أيتوا لجملو بجمت يسابج سلوم يتكتلات لا أيت أيت يقبز الشوق بالجاب له هيدي فتبعها فلما وصلت إلى باب بيتها أيتوا ببرو يعني ببيتوا بر دجاف ست درس وقف الجمل قل قال إيش نو يا أيتوا قل قال جملك أمي فنادى بلسان حاله وقال أما يا فأرالة يتلق بالتشو ازيق بالتشو تنشو قرقوان فقال لها إما أن تتخذي جارا يليق بمحبوبي تمام يعني أنت ودشن سلو ودشن أدلم يا متاشو ويم لو ودشو جمل يمي هون بيت ما زجاجتنو تمام أو تتخذي محبوبا يليق بدارك ويم دمو للا وداج وسجي لبيتش يمي هون وداج أمشي ألات قباتشو أنك أقرو ويم لبيتش يمياهل ودا جامشي اندانشي فارا مالتنو ويم دمو لودا جيش يميهون بيت ازقا جنجي ان يمان ديت لقبا ألات. قال ابن القيم يهنا قر يا وراء ابن القيم نو تلقوا شغل الاسلام لتميا تماري نو قال ابن القيم بعدها وانت اما ان تصلي صلاة تليق بعبودية الله سبحانه وتعالى أو تتخذ معبودا يليق بصلاتك ويم لا الله مقبى صلاة سجد ويم دمو لصلاته يميهون إله للامتا لصلاته يميهون إله للامتا لكسكسي هنا تشو صلاة لكسكسي هنا إله امتا أما لا الله يميهون صلاة نو يانت صلاة له. أوكي إشي زاري أتشاوت كواتشو أدلم هاي بك أنا يبقى المسألين زاري استي انت ان انت دموا تشاوتني استي اهون اسكار كود درس يبقى انا لنا يانت دموا لسما استي زاري من دنو متلوت ونتنو يعني بشتا هيدكو بنا لي خلاص وبزهم كو اهون ትናንትናና ዛሬ የዋልኩት ስንት መድኃኒት፣ ስንት ሳል፣ ስንት የኔ አፍንጫ ተዘግቶ ያኒ ሳል ምናምን ብርድ ብርድ ሶስት አነት ሶስት ሁለት ብርድ ልብስ ለብሼ በቃ እንደዚህ እንደዚህ خلاص አሁን አልহামዱሊላህ ሆንኩ ማለት ነው እናተ ደሞ እስቲ በግድ በግድ አስቆኝ አልহামዱሊላህ አላሁ አክበር አላሁ አክበር አላሁ አክበር ማሻአላህ በጣም ደስ የሚል درس ደሳዛችን አላህ አካ ያርገ اللهم يرضى عنك اللهم يرضى عليك ويحفظك من سخطه اللهم وفقنا لما تحبه وترضاه اللهم وفقنا لما تحبه وترضاه ما شاء الله ሁለት ኮመንት ማድረግ እፈልጋለሁ ኢንሻአላህ በመጀመሪያው الحمد لله الله سبحانه وتعالى الذي حقنا ساوقون الذي دين وفقون جن براساتين طفات بتلي دومو كاغراچيننا كبيسوچاچينن سنلاي انا بكفاروش اج ويم اكابي منور بمنور بتغزي ينسون سلطانيه مسلون ويم ادغات مسلون سبحان الله ينسون چرا يتكتلن كزيون نعمه يمندرك سوچ አላህ ይጠብቀን ብዙ ነው ያሉት ቀደም እንዳልት ኡስታዝ ኔም ዚሁ ማቀው ሱብሃንአላህ ከሙስሊም በሰብ ተወልዳ ከሙስሊም በሰብ ያደገችና ግን ኋላ ወደዚህ ሀገር የመጣች እንዲያውም ወደዚህ ሀገር ወይም ወደ አሜሪካ በመጣ ጊዜ በሰዎቿ በምን እንደመጣች አያቁም በምን እንደመጣች አያቁም ምንድነው እሷ በኦንላይን የምታቀው ያው boyfriend እንደባለው ወይ ጓደኛ ነበራትና እሱ ነው ያመጣት ማለት ነው ሱብሃንአላህ ከዛ አሜሪካ ሄዳለሁ ብላ አሜሪካ መጣች እነሱ እንግዲህ ወላጆቿ አሜሪካ እንደገባች ነው የሚያቆ ማለት ነው እና ከትንሽ ጊዜ በኋላ ወደ አገር በመተመለስ ጊዜ ሱብሃንአላህ ወላጆቿን ማየት አልፈለገችም ወላጆቿን በጣም አሳፈሯት የታካሚ እንደምትኖርም ለሰውም መንገር አልፈለገችም እና እንግዲህ ወደ ኢትዮጵያ በመተመለስ ጊዜ እሷን አዲስ አበባ ቆጫለች በትልቅ ሆቴል ተከራይታ ለበረሰዎቿ እንዳትመጡ ራሴ መጥያን የማያችሁ ብላ ለተወሰነ ጊዜ እዛ አዲስ አበባ ምናልባት ለሁለት ወር ተቀምጣ ግን በረሰዎቿን ያያችሁ ለሶስት ቀን አራት ቀን ነው ማለት ነው ሱብሃንአላህ እና እዛ ሄዳም እንተን በመታየው ጊዜ ብዙ የልጅ ፍቅር የልጅ ክብካቤ ወይም የእንትን አይደለችም የሰጠቻቸው እሺቻቸው ምንድነው ትንሽ ገንዘብ በተለይ ለአባቷን ማለት ነው ትንሽ ገንዘብ ሰጠቻቸውና አባቷን በጣም ተደሰተ ማለት ነው ሱብሃንአላህ አባቷም እንግዲህ ብዙ ለራሱ በዲንም የተነከረ ሰው አይደለም እና ልጅቱን ገንዘብ ይዛ በመትመጣ ጊዜ የት ነው ያለሽው ማን ጋር ነው የምትኖሪ እንዴት ነው የሄድሽው የሚባል ነገር ጨራሽ የለም ሱብሃንአላህ ብቻ አልহামዱሊላህ ልጅን ከአሜሪካ መጣች ማሻአላህ እንደዚህ ያመጣችልኝ እንደዚህ እንዲያውም ከመጣቷ በፊት ገንዘብ ተበድሮ ቆየና መጣ ለገንዘቡን ብቻ ነው እንትን ያደረገ ማለት ነው እና እንደዚህ በጣም በጣም በጣም እኛ እዚሁ ያለን ማለት የቅርብም የሩቅም ዘመዶቿን ለመስተካከል በመነፈልግ ጊዜ ሱብሃንአላህ ሱብሃንአላህ በተለይ ሰውየው ማሻአላህ በዲኑ ደና ነው ሰላት ይሰግዳል መስጊድ ይሄዳል ከሰማች ጭራሽ እንዳለም እንድታቆም አትፈልግም ማለት ነው እዚህ የምትኖረው እንግዲህ ከአንድ ካፍር ጋነች አላህ ይጠብቀን አላህ አፊ ይበላል ወላሂ ሱብሃንአላህ ሱብሃንአላህ አስተዳደግ ብቻ አይደለም ሱብሃንአላህ ያውን አገራችን እንደምናቀው ልክ ነው የቤተሰብህን እንትን በጣም ወሳኝ ነው ግን ቤተሰብህን ብቻን አይደለም አገር ቤት እንትን የሚያሳድገ አክስቶችህ አሉ አጎቶችህ አሉ ጎረቤት አለ እና ወላጆችህን በጣም እንትን ባይሆኑ ግን አትሊስት የሆነ የእስልምናን ነገር ሐራራን ይኖርሃል ፍቅርን ይኖርሃል ቁርአን ቤት ትሄዳለህ እንትን ትሄዳለህ እና እንደዚህ እንትን ማለት ሱብሃንአላህ ብቻ ምንድነው እኛ ያለንን ኑዕማ አናቀው እና ያላወቅነው ስንቀርና በኋላ የሆነ አጋጣሚ ተገኝቶ ከዛ ሶሳይቲ በመንወጣ ጊዜ ከዛ ሙስሊም አካባቢ በመንወጣ ጊዜ ወይም የቤተሰብና የአካባቢውን የሙስሊሞችን እንትን ቁጥጥር በመንወጣ ጊዜ እዚ መጣን ሱብሃንአላህ እዚሁ እንግዲህ ለራስህ ነህ እንደፈለከው ነው የምትሆነው በዚሁ በመራብ አረግ አገር መጣህ ከፈለግ ማሻአላህ ሙተመሲክ ዲንህን የምትጠብቅ ወደ ትምርትህም ይሁን ወደ መስጊድህም ይሁን ወደ እንትንም የሚከለክልህ ነገር የለም አልহামዱሊላህ ግን በዛው መጣን ደሞ ከመገድ ወጥተህ እንትን መሄድ ከፈለክሽ ደሞ የሚመለስህ ነገር የለም ምክንያቱም ጓደኞችህም ማለት ከጓደኞችህ ራስህን ነው የምትመርጠው ዲንን ከሚጠብቁ ወይም ዲንን ከሚወዱ ሰዎች ከራቅ በቃ እነሱን ያጠፋዋል ማለት ነው ዘመድ የሚባል ነገር የለም አካባቢህም አያውቁህም አካባቢህን ይቀር ጎረቤትህን አንድ ፍሉር ላይ የምትኖረው የታችና የላች አያውቁህም ማለት ነው ስለዚህ ምንድነው ብቻ አላህ ይጠብቀን እንጂ እዚህ የምናየው በጣም እንት ነው በዛ ላይ ምንድነው እዚህ መጣን ደሞ ጥሩ ጥሩ ነገሩን ብንማር ጥሩ ነው ማለት ከነዚህ ከነጫዎች ወይም ከምዕራባውያን የምንማረው ጥሩ ነገሮች አሉ ለምሳሌ የሥራ ታታሪነታቸው የዚህ ቫልዩ መስጠታቸው ለውቀት ያላቸውን ጉጉት ማንበብ ባለህን አቀም ለሰዎችን መርዳት እንደዚህ ነገር እኛ አንማርም እኛ ከነሱ የምንማረው ሱብሃንአላህ እነዚህ የጥፋት የሆኑ ብቻ ወደ ሸይጣን የሚወስዱ ብቻ ነው የምንማረው ማለት ብቻ አላህ ይጠብቀን በጣም የሚገርም ነው ስለዚህ እዚሁ ነው ሁላችን እዚሁ በመንመጣ ጊዜ የምንኖርበትን አካባቢ መምረጥ አለበት ጓደኞቻችንን መምረጥ አለበት የትም ቦታ ሄደን መጀመሪያ መጠየቅ ያለብን እኛ እንደ ሙስሊሞች መስጂድ አለ ወይ አጠገብ ሙስሊሞች አሉ ወይ ብለን ማስሊሞችን ብቻ ማያዝ ነው ያለበት ይሄ ከያዝን ነው ኢንሻአላህ እነሱ ሊመሩን ይችላሉ እነሱ ሊያስተካክሉን ይችላሉ እነሱን አይተን እኛንም ልንበረታታን ይችላል ይሄ ነው እንትን ያለበት ስለዚህ አንዱ ይሄ ነው ሁላችን እንትን ማድረግ ያለብን ካልሆነ ግን ማንኛውም አይነት ትምህርት እንማር ማንኛውም አይነት ስራ እንስራ ደሞ ሁላችን እዚህ ያለነው ሁኔታችን እናቀዋለን እዚህ ሆነን ስንሰራ አብዛኛው የሚሰራው ይሄ ዴይሊ ስራ ወይም የለበረር ስራ ነው ግን አገር ቤት ሄደን እንደ ንጉስ ነው ልንሆነው የምንፈለው ማለት እና ሱብሃንአላህ አላህ ይጠብቀን ብቻ አንተን ከዚሁ ሌላ ቀደም የዑለማዎችን ንግግር ወይም የዑለማዎችን ዊዝደም የተመላው ጥበብ የተመላው አመላለስ አንድም አሁን የማስተዋውሰው ኢንሻአላህ ከእናንተ ጋር መካፈል የምፈልገው ምንድነው እንግዲህ ከኡስታዝ አቡ ሃይደር በዚሁ እንትን ነው የሰማሁት አንድ ሰው ሁሉ ነገር አቃለሁ ያለ ይፎክር ነበር እና ይሄን ነገር ከ ሼህ ኡልኢስላም ሼህ አልባኒ رحمه الله لا درساتهونا عند سو እንደዚህ ያስቸገረ ነው አሉ። እስቲ አምጡታል። ከዛ እሱ በቃ እኔ ሁሉ ነገር አቃለሁ። ማንኛውም ሰው እኔ ጋር እንትን አድርጎ ተከራክሮ የሚያሸንፈኝ የለም። ሁሉ ነገር አቃለሁ ይያለ እንትን ያረግ ነበር ማለት ነው። እና ከዛ ከሱ ጋር ከሳቸው ጋር በሚገናኝ ግዴ ሸሁ አንተ ክክል አይደለህም እንደዚህ አትበል። ሁሉ ነገር የሚያቀው አላህ Subhanahu Wa Ta'ala ብቻ ነው። አላህ Subhanahu Wa Ta'ala የሚያቀው እንኳን እኛን የምናቀው አይደለም በውስታችን ያለ እኛ የማናቀው ሐሳብ ለበፊቱም የምናስበው ሐሳብ የሚያቀ ነው አሉት ማለት ነው። አይ እኔ አቃለሁ ማንኛውም ጥያቄ ጠይቀኝ እኔ አቃለሁ አላቸው ማለት ነው። አረ እንደዛ ትበል ነው ጠይቀኝ አሉት። በቃ አሁን እሺ ጠይቃለሁ አሉት። እሺ ጠይቀ ጥያቄህ ምንድነው አሉት። በቃ አሁን እንደማታቀ አሁን አወቁት አሉት። እንዴት ብለህ እንደዛ ትላለህ አላቸው። እንዴት ብለህ እንደማታቀ አሁን አወቅ ትላለህ አላቸው። ሁሉ ነገር የምታቀ ነበር ብትሆን ጥያቄንም ምን እንደምጠይቀህ ጥያቄንም ልታውቀው ነበር አሉት ማለት ነው። ስለዚህ ይሄ አንተ ሁሉን እንደማታቀ የሚያሳይ ነው ብለው መለሱለት ይባላልና በዚህው እሱም ከሸፈ ይባላል። እንግዲህ የዑለማዎች ያላቸው ጥበብ አመላለስ በጣም የሚገርም ነው። አላህ የነሱን ፍቅር አላህ ይስጠን ከነሱ ተምረን የምንጣቀም አላህ ያርገን። አላህ የነሱን መንገድ የምንከተልና እኛም ተምረን ለሌሎች የምንጣቀም አላህ ያርገን። ወሰለላሁ ዐላ ሰይድና መሐመድ ወዐላ አሊሂ ወሰሐቢሂ ወሰለም። በመጨረሻ ኡስታዝ አቡ መሐመድ እንደገና አላህ ይወዳቸዋለሁ ሁላችሁም እዚህ ያላችሁት በተለይ ኡስታዝ ደግሞ አላህ ይርዳ አለይክ አላህ ይርዳ አለይክ ሁላችን ኢንሻአላህ በዱዓህን አትርሳን ሰለላሁ ዐለ ሰይድና መሐመድ ወዐለ አሊሂ ወሰሐቢሂ ወሰለም ማይክሪ እህቴ ጀዛው ስላስቀደምሽኝ በጣም አመሰግንሻለሁ። በእኛ እንዳልሽውም ዙሁር በእኛ እየቀረበ ነው። ለማንኛውም ሁሉም ነገር የሚያጠቃልለው ምንድን ነው? የሁሉ መንስኤው ምንድን ነው? ጅህልና ነው። ጅህልና ትልቅ በሽታ ነው። አልጃህሉ መረዱን ላ ዩርጃ ቡርኡሁ፣ መድኃኒት የሌለው በሽታ በለው ማለት እንደ ጅህልና ያለ ትልቅ በሽታ የለም። እና ምንድን ነው ለዚህ መፍትሁ? ወደ ምዕራብ የምንምጣ፣ የትም ሀገር እንሂድ፣ ለዚህ ሶሉሽን የምናገኝበት መፍትሁ መድኃኒቱ ምንድን ነው? መማር ብቻ ነው። ቁርአንና የረሱል ዐለይሂ ሰላቱ ወሰላምን ሐዲስ ስንማር ስናውቅ ነው። ማንኛውም ነገር እንኳን የዱንያ ብልጭልጭ ቀርቶ እንኳን በእኛ አቅም 8 ሰዓት 12 ሰዓት ሰርተን ባገኘናት ገንዘብ መንቀባረር ቀርቶ ዱንያን በሙሉ እንዳለ ቢያስረክቡን ምንም ነገር መስሎ ሊሰማን የማይችለው ቁርአንን ስናውቅ ብቻ ነው። ዲናችንን ከተማርነ በምንም አይነት መልኩ ልንታለል አንችልም። ግን ከጅህልና የመነጨ በዱንያ እንኳን እኛ አይደለም ራሳቸው ፕሌን የሰሩ መርከብ የሰሩ ይህን ሁሉ ኮምፒውተር ይህን ሁሉ ቴክኖሎጂ የሰሩ የተታለሉበት ዋናው ትልቁ ችግሩ ምንድን ነው? ጅህልና ነው። ያዕለሙነ ዘዋሂረ ሚነል ሐያቲ ዱንያ ወሁም አኒል አኺረቲ ሁም ጋፊሉን። እንኳን እኛን ተውትና ይህን ሁሉ ቴክኖሎጂ የሰሩ ነጮች የተታለሉት በምንድን ነው? የዱንያ እውቀት አላቸው። የእነሱን ያህል እንኳ እውቀት ከሌለን በዚሁ በልብሱ በሱሪው በምናምኑ መኪና አንዲት ቶዮታ ኮሮላ መኪና በመያዙ ብቻ ስንቱ የምንቀባረረው ከጅህልና መንስኤው ወላ ሁሉም ነገር ሌላ ነገር የለውም ጅህልና ነው። በተለይ አሁን በዘመናችን ወደ ሰው ሀገር አንውጣ ምን የሚለው ዋናው ነገሩ ከሙስሊም ሀገር ወደ ካፊር ሀገር ስንመጣ በመሰረቱ ዒልም ሊኖረን ይገባ ነበር። ግን አሁን የመጣ ነው በራሳችን ፍላጎት አብዛኛው ሳይሆን በስደት መልኩ ዱንያ ፍለጋ ነው። ግን ከዚህ ከመጣን ዋናው ትልቁ መፍትሄ አሁንም ቢሆን አላሁ ተዓላ ነገ ከአላህ ፊት ቀርበን እስኪዩዝ ማቅረብ አንችልም። አባቶቻችን ከወሎ ሐረር፣ ከሐረር ወሎ፣ ከኤሪትራ ወሎ፣ ከዚያው ስንት ሀገር በእግራቸው ስንት በረሃ አቋርተው አዝሃር ሄደው ተምረዋል አባቶቻችን ዲን ፍለጋ። እኛ ግን አሁን ከቤታችን ቁጭ ብለን ቡና የምንጠጣበት ዘመን የዓለም ዑለማዎችን ቁጭ ብለን የምንማርበት ዘመን ላይ ደርሰን ብዙ እህቶቻችን የተለያየ የወንድሞቻችን ጠዋት 20 ዓመት 30 ዓመት የአገር ቤቱ አልበቃ ብሎ እዚህ ውጭ ሀገር ሆነው እንኳ 20 ዓመት ያላቸው ወንድሞች አሉ፣ 30 ዓመት ያደረጉ አሉ። ቁርአን እንዴት እንደሆነ የማያውቁ የረሱል ዐለይሂ ሰላም ቃለ ረሱሉላህ ብለው አንድ 10 ሐዲስ እንኳ መናገር የማይችሉ በትርኪ ምርኪ እድሜያቸውን ያሳለፉ ብዙ ናቸው። ለዚህ መፍትሁ ባጭሩ ምንድን ነው? እንማር ነው። ቀላል ነገር ሊያታለን የማይችለው በዱንያ ብልጭልጭ የማንታለለው እውቀት ሲኖረን ብቻ ነው። እና እዚህ ውስጥ ያላችሁ ወንድሞች እህቶች፣ መጥፎ ጓደኛ መያዝ ታይማችንን በከንቱ ያለፈው አልፏን አናሳልፈው። በከንቱ 20 ደቂቃ 30 ደቂቃ ቁጭ ብለን በጆክ በሆነ ባልሆነ በሀሜት በተለያዩ ቦታዎች ቁጭ ብለን ጊዜያችንን ከማቃጠል ግማሽ ሰዓት 1 ሰዓት ከዑለማዎች ጠጋ ማለት ለአኼራ ለዱንያ መፍትህ ናቸው ዑለማዎች። እንደ ዑለማዎች ደረጃቸው ከሸሂድ በላይ ነው። ዑለማዎችን የሚስተካከል ማንም ነገር የለም። ምክንያቱም ዑለማዎችን እንደዚህ በቀላሉ የአላሁ ተዓላ 20 ዓመት 30 ዓመት ሐዲሱን ተምረው ፊቅሁን ተምረው ናሕውን ተምረው በላጋውን ተምረው ይህን ሁሉ ነገር ተምረው አልዑለማ ወረሰቱል አንቢያ ነቢዮችን ተክተው የሚሰሩ እኮ ናቸው ዑለማዎች ብሎ ማለት እና የዚያ ደረጃ መድረስ ባንችል አትሊስት ከሽርክ እንድንድን ከዱንያ በብልጭልጭ ነገር ተታለን ወደ ሽርክ እንዳንገባ ልጆቻችንን ሉዝ እንዳናደርግ ከተፈለገ ራሳችን መጀመሪያ መማር መቻል አለብን። ያለፈው አልፏል፣ ላለፈው ክረምት ቤት አይሰራም ይላል ሐበሻ። እና ያለፈውን ትተን ራሳችን ለመዳን ከፈለግ ደግሞ ሌሎችን ሰዎች ለመጥቀም ከፈለግን መጀመሪያ ራሳችን መማር አለብን፣ ቁርአንና ሐዲስ ማለት ነው። እና ኢንሻአላህ ዱንያ ያለበት ትምህርት ይኸው፣ ነጮቹ ፕሌኑን ሰርተውታል፣ ሁሉ ነገር ቴክኖሎጂ ሰርተዋል። ግን ምን ይጠቅማቸዋል? መጨረሻ ላይ ሂዶ ሂዶ እንትን ነው የሚሆነው፣ ጸጸት ነው የሚሆንባቸው ማለት ነው። ምክንያቱም እኛ እና ኢንሻአላህ ባለፈው ኡስታዝ ምን ያስተማሩን አላሁ ተዓላ በብዕር ይምላን ኑን ወልቀለሚ ወማ ይስጥሩን፣ የዒልምን ልቅና እኮ ነው የሚያስተምረን እዚህ ላይ። እና ኢንሻአላህ ባጭሩ ምንድን ነው ሁሉንም ነገር ልናውቅ የምንችለው ለዓፊያም ይሁን ለእህቶቻችን መበደልም ይሁን ለወንድሞቻችን መበደልም ይሁን ጥላትና ወዳጃችንን ለይተን የምናውቀው ዒልም ሲኖረን ነው። ቅድም ለምሳሌ በአንድ እህታችን ብቻ ሒጃቧ መገፈፏ ብቻ እንኳን ሀገር ውስጥ አይደለምና ሌላ ሀገር ሄደው ከጥላት እህታቸውን ፈልቅቀው ያወጡት ዲናቸውን ከልብ ስለተረዱ ነው። ግን በአሁን በዱንያችን በዘመናችን እህቶቻችንን ከፊታቸው ቁጭ ብለው የሚያስገርፉ የሚያስደበድቡ ስንቶች ናቸው? የሁሉ ምንድን ነው መንስኤው? ጅህልና ነው ነው። እና ኢንሻአላህ አላህ ወደ ዲን ወደ ቁርአን ይመልሰን፣ ወደ ሐዲ ረሱል ዐለይሂ ሰላቱ ወሰላም ሐዲስ ረሱል ይመልሰን። ዲናችንን አውቀን ከጅህልና ቀልባችን አጽድተን ከሽርክ ተጠንቅቀን አላሁ ተዓላ መጨረሻችን አላህ ያሳምርልን። ኢንሻአላህ አልያዛችሁ፣ ዋናው በጭሩ ምንድን ነው እንማር ለማለት ነው። አሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱ። አንዲት ብቻ በነገራችን ላይ ከዛ በፊት ይህ አይነት ጉንፋንና ብርድ ምናምን ሲይዛችሁ ምን አይነት መድኃኒት ነው የምትወስዱት? እስትንገሩኝ። ነርስ ካላችሁ ከእናንተ ዶክተሮች ካላችሁ፣ ከሌላችሁ ደግሞ ምንድን ናችሁ? እንግዲህ አውሮፓ ተቀምጣችሁ ዶክተሮች ከሌላችሁ ነርስ ከሌላችሁ ያኔ ሐኪም ከሌላችሁ ምንድን ነው ምንድን ናችሁ እናንተ? የሰይጣን ወስወሳ በእሱን ነው እንትን የሚለው። ኡስታዝ እኔ እዚህ ፓልቶ ከመግባቴ በፊት ብዙም ለእንትኑ ቦታ ማለትም ለዲኑ ብዙም ጥልቅ ያልኩበት ቦታ አይደለም። አሁንም እንደዛ ብዙም ባልሆን ከመጀመሪያ አልሐምዱሊላህ ይሻላለሁ። ግን ያው ብዙ ጊዜ ማሳለፈው ይሄ የፈረደበት የቱርክ ሙሰልሰል አለ፣ በዛ ነበር ማሳለፈው። እኔ ወላሂ ከማንም የምደብቀው ነገር የለም። ያው እርሶ ኡስታዝ ስለሆነ መፍትሄ ይሰጡኛል ብዬ ነው የምናገረው። አላህ ያውቃል። እና አሁን ወደ ሰላቴም ወደ ጾም በገባው ሰዓት እንደዚህ አሁን ቅራ አለ እዚህ ትም ፓልቶክ ላይ ዳሮ ቢላል ላይ እንደዚህ ደርስ ምናምን ስሰማ ወላሂ ጭንቅላቴ ላይ ምን እንደሚመጣ ያውቃል ኡስታዝ? ያኔም ሳየው የነበረው ሙሰልሰል ምን ላይ እንደቆምኩ እዚህ ላይ እኮ ነው የቆምሽው፣ ለምን አትቀጥዩም ይለኛል። ሰይጣን መጥቶ ይወሰውሰኛል። አክተሮቹን የፊልም ሰሪዎቹን እንዳለ ፊት ለፊት ያመጡና እንደዚህ ነው ለምን አታይም እንደዚህ ይሄ ሙሰልሰል እስከነስማቸው ነው ጭንቅላቴ ላይ የሚቀረጸው። እንደዚህ አይነቱ ወላሂ እኔ አሁን ገሃድ ስለተናገሩ ነው እንጂ ቤቱ ይቅጠረው ብዙ ቦታ ያለ ነው። እና የሰይጣን ውስወሳ ብሎ ባስተማሩት ነው አይደለም። ትላልቅ አሊሞች ሼኮች ይቅርና እንኳን እኛ ተራ ሰዎች ይቅርና ይኸው እኔ አሁን ትምህርቱ ሲነግሩኝ ምን ያደርጋል ብሎ ነው እና ያ ነው። እና ትላልቅ እኛ እንኳን ተራዎች ይቅርና ለካስ ትላልቅ አሊሞችም በሰይጣን በመወስወስ ይፈተናሉ። እና አልሐምዱሊላህ ግን አሁን ትንሽ እሻላለሁ ኡስታዝ፣ ደህና ነኝ አልሐምዱሊላህ። ያው ብዙ ጊዜ በቁርአን ትምህርትና በእንደዚህ በእርሶን ደርስ ላይ ምና ብዙ ጊዜ በዚህ ነው ማሳልፈው። ያው ልጆችም አለ ከልጆች ጋር እንግዲህ ሰዓቴን በዚህ ይገላለሁ ማለት ነው። ሁለተኛ ቅድም ደግሞ አሊም ከሀገር ወጥቶ ሲወጡ እንትን ቀይሮ ቋንቋ እንትን ብሎ ዲናቸውን ይህማ ኡስታዝ አማርኛ ሁሉ ይጠፋል። በተለይ እኛ ሴቶች ድሮ እንኳን ብዙ ጊዜ አረብ ሀገር ነው ቅድም እንዳሉት አረብ ሀገር እንሄድና ቤት መቼም ቤት ቁጠረው እኔ ወላሂ ኡስታዝ እኔ ድሮ ልክ እንደርሶ ነበር ከውጭ መጣይ ሴት እንደ መልአክ ነበር ማያት እንደ ውሻ ከኋላ ከኋላቸው ነበር ምንከተለው ግን ያው አይደርስ የለም እኔም ሄጄ ደርሻየሁት አዳሜ ለካስ እንደዚህ ቤት እየጠረገች ልብስ እያጠበች ያለ እንቅልፍ እየኖሩ ነው እንደ ለካስ እንደዛ ምን ቦታረሩት የነበረው ብዬ ወላሂ ለራሴ ነው ጉዳልኩት ይሄንን ነው ተምሬ የመጣሁት አረብ ሀገር ሄጄ ማለት ነው ያላየሁት ግልግል ያቃል ያላየው ግልግል ያቃል የተባለው በእኔ ላይ ደረሰ አየሁት አንዳንዱን ብትም ቦታረረም ያምርባታል የጉልብ እዛ ያኒ ከአረቡም ተዳርቃ ጥፊዋንም ቀምሳ ያለ እንቅልፍ ያለ ምን ኖራ ከዛ ሀገር ላይ መጣ እዛ ሀገር ወጥቶ የማያውቀው ላይ ያው ሞራና እንትን ኃይላቸውን እዛ ያሳያሉ ያ ነው ያለ ነው እንኳን አይደለም ዩሮፕና አሜሪካንማ ኦ አይደለም ከአሜሪካ የመጣው አሜሪካን ዘመድ አለው እንኳን የተባለው እንዴት እንደምናየው ይሄ አይነገር ነው እንግዲህ ሁሉም ያ በየቤት ያለ ነው ሁሉም ያቃል እንኳን አሜሪካና ዩሮፕ ደርሶ የመጣ ሁለተኛ ደግሞ አሜሪካንም እንትንም ያለው ሃይማኖት ቋንቋ ሳቅ እሱ አሁን አልሐምዱሊላህ ብዙም እድሜ ለዚህ ለፓልቶክ ብዙ ወጣቶችን ብዙ ቤተሰቦችን ብዙ ሰዎችን አልሐምዱሊላህ ረቢል ዓለሚን እየተቀየረ ነው ጊዜውንም ያው ዱንያ ነገር ሲያሳድድም በተርፈውም ጊዜ እዚህ ፓልቶክ ላይ ደርሱን ይጣጣማል ደርሱን ያዳምጣል ብዙ ሰው እየተቀየረ ነው አልሐምዱሊላህ እንደ ድሮ አይደለም ይሄን ለማለት ነው ኡስታዝ አንዴ ደሞ ላስቆትና ልውረድ ማይክ ልልቀቅ እንደ ቀልድ ብጤናት ሁለት ወንድማማች ነበሩ ብዙ ጊዜ ሌላ ቤቶች ተናግረያለሁ መሰለኝ የጧትና የሰሃት ተማሪዎች ናቸው ያኒ የደሃ ቤተሰቦች ናቸው አንደኛው ከጣዋት ነው አንደኛው የሰሃት ነው በፈረቃ ነው የሚማሩት ሲወጡ በር ላይ ትምህርት ቤት በር ላይ የሚበሉትን ምግብ ምን ተሰራ ዛሬ ምሳ ይወራራሉ ጉሩ ጓደኛ እንዳይሰማ በኮድ ነው የሚወራሩት ሲለው ሺ ይሏል ሺ ማለት ሽሮ ማለት ነው ከዛ ያው ጸጉሩን ያከከም ይሄዳል ሲለው በማግስቱ ደሞ ክ ይሏል ክክ ነው እሺ አሁን በሶስተኛው ሲለው ም ይሏል ምንድነው ምስር ነው ያው በኮድ ነው እንትን ጉሩ ጓደኛ እንዳያቅ ነው ቤት ውስጥ ምን እንደሚሰራ ጓደኛ እንዳያቅ ማለት ነው ከዛ በስንተኛው ቀን እንደዛ ያለ ሲለው ለወንድሙ ቁ ይሏል ከዛ በቃ ምንድነው ቁ ብሎ እንኳን አልጠየቀው በችኮላ እየሮጠ መንገዱ ሁሉ ረዘመበት ሌላ ጊዜ የሚቀርበው ቤቱ ሽሮና ምስር ሲሰራ ከትምርት ቤቱ የሚቀርበው የነበረው ቁ ሲለው መንገዱ ሁሉ ራቀበት ሲሮጥ ምንድነው ቁ ሲለው ቁርጥ ይመጣለታል አሃ ቁርጥ እያለ እየሮጠ ማለት ምራቁ አፉ ምራቅ እየሞላ ቤቱ ሁሉ ሮቆ ቤት ሲደርስ ቤቱ ቁልፍ ሆኖ ያገኘዋል ወይኔ ወንድሜ ዛሬ ሸወደኝ ቁርጥ በየሳስብ ቤቴ ተቆልፎ አገኘ ይባላል ኡስታዝ ይሄን ይመስላል እንግዲህ አሁን እርግጠኛ ነኝ አፊያ 100% አፊያ እንደሆኑ ማሻአላ ማይክ ፍሬ ኡስታዝ ጀዛኩም ላከር አላህ ጨርሶ ይማሮት ማይክ ፍሬ السلام عليكم ورحمه الله አድሚኖች ለዚህች ልጅ ሉባባ ኮሜንት ስትሰጥ ሳደረሰ ባትሏት ደስ ይለኛል ምክንያቱም ሁለተኛ ኮሜንት ነው የምትሰጠው ደርሱም አትደግምም በደርሱ የተጠቀሰው ማትልም ላኪን ከኢንቫይሮንመንት ያለው ትስቁ ነበር አይደል ሁላችን ንስቅ ነበር ምክንያቱም የተከሰተ ነገር ነው ሁለተኛ ነገር ለደርሱ ጥሩ ድጋፍ የሚሰጥ ኮሜንት ነው የምትሰጠው አልፎ ተርፎ ደግሞ ማሻአላ በመጨረሻ አሳቀችን والله ስለዚህ በመጀመሪያ ደረጃ እሷን እንዴት እንደምንረዳት ምክንያቱም እስላም የሌለበት አገር ነው ያለችው እሷ እንዳለችው ማለት ነው ሁለተኛ ነገር የት ኑራ አሁን የት እንዳለች እሷም በግልጽ የነገረችን ብዙ እርዳታ የሚደረግላትና ብዙ የሞራል ድጋፍና የቀረጻችሁ የደርሶች ሲዲ እና ምናምን ሊንኩ ብትሰጧት እህታችሁ ሉባባ የእናንተን ሌቨል ቶሎ ብላ ልትመጣ ስለምትችል አደራ አላለሁ። ኮሜንት ስትሰጥ ደግሞ እኔ እውነት በጉጉት ነው የምጠብቃት የምትናገረው ቁም ነገር ስላለው ማለት ነው። አላህ ይጨምርልሽ። ማይክ ፍሪ ወንድሞች ላይ በድንገት እንግዲህ እንደኔ ወርደሽ እንትን በይ ኢንሻአላህ። አላህ ይሕፍዝክ ያ ሼክ፣ አላህ አፊያውን ይመልሱሉ። የእርስዎ መታመም የኛ መታመም ነው። ያው የሚያስተምረን ካጣን ያው ጨለማ ውስጥ ወደግን ማለት ነው። አላህ አፊያውን ይመልሱሉ እላለሁ። ሌላው ደግሞ እንግዲህ እኔ ደግሞ ከአንድ መድኃኒት አልፎ አልፎ እንደዚህ ጉንፋን በሚይዝብኝ ሰዓት እንትን ነገሮችን ስፓይሲ የሆኑ ነገሮችን የሚያቃጥሉ ምግቦችን ያው በብዛት እንትን እላለሁ። ለምን ጣዕሙ አይሰማም አይሰማም? እሺ፣ እዛ ጋር ቮሊዩም ስላለ ነው። እና ብዙ ጊዜ ጉንፋን የሚይዘው ሰው የሚመገበው ምግብ ጣዕሙንም ስለማያውቀው እንደዛ እንትን ይላል። እና በብዛት አንድ ሰው አንድ ቤት ውስጥ ጉንፋን ከያዘው ባለፈው ያየሁት ነገር ነው። በቅርብ ጊዜ ባክቴሪያው ቤት ውስጥ ስለማይጠፋ ልጆችንም ሌሎችንም ቤተሰቡን ስለሚበክል በየክፍሉ ላይ አንድ ነጭ ሽንኩርት አይደለም ቀይ ሽንኩርት አናቱን ቆርጦ እንደገና ደግሞ የስረኛውን ቆርጦ ልክ ሽንኩርቱን ለመክተፍ ለምግብ እንደሚዘጋጀው በአናቱ በኩል ያለውና ከስር ያለውን ቆርጦ በየክፍሉ ላይ አንድ ከፍ ከፍ ያለ ቀይ ሽንኩርት በማስቀመጥ ቀይ ሽንኩርት ብዙ ጊዜ ጠረን የማይኖረውም ባክቴሪያዎች ጠቅላላ ሰብስቦ እዛ ውስጥ እንደሚያስገባቸው ነው። እንግዲህ አንድ መረጃ ያየሁት በቅርብ ቀን ማለት ነው። ጥሩ ነገር ነው እሱ ብዬ እንትን እላለሁ። ያው ጉንፋን ብዙ ጊዜ ቫይታሚን ሲነት ብርቱካን የመቋቋም ባህሪ ስላለው ብርቱካን መጠጣቱ ጁሶቹንም ሆነ አፍልቶ መጠጣትም በጣም ቆንጆ ነው። በዛ እንግዲህ ጧጧት ላይም ደግሞ የጥቁር አዝሙድ ጭማቂው ዘይቱ ማለት ነው የሻይ ማንካ ላይ አንዳንድ ጣል በማድረግ ጉንፋንንም አይደለም ራስ ምታት ያለበትን ሰው ሀባ ሶዳ ዘይት ይባላል እዚህኛ ጋር የምንጠቀመው አንድ የሻይ ማንካ ሁልጊዜ ጧት ጧት እሱን ቢጠቀሙ ብዙ ጊዜ ራስ ምታት ፓናዶል የሚጠቀሙ ሰዎችን ድራሹን ያጠፋላቸዋል። ለምን? በአንድ እህቴ ሞክሬ ነው። ሁል ጊዜ እረፍት ስትመጣ ኢጃዛ ቀይ ፓናዶል ኤክስትራን አቅፋ ነበር የምተኛው። ልክ እንደ ከረሜላ ነበር የምትበላው። እና ሰው ነግሮኝ ያን ነገር አንድ ጠርሙስ በሀያ ሪያል ገዝቼ ሰጥቻት ጧጧ ስራ ቦታዋ ከቁርስ በፊት ያን ከቁርስ ጋር ነው መሰለኝ አንዳንድ ሻይ ማንካ እያደረገች እየተጠቀመች ለአመታት ያህል ጭራሽ የራስ ምታት እንደጠፋላት ነበረ የነገረች ማለት ነው። እና ጀዛኩሙላህ ኸይር። እንግዲህ አፊያ አላህ ያድርገው ኡስታዝ። ሌላው ደግሞ እኔ ማሻአላህ ከደርሱ መካከል በጣም የመሰጠኝና በጣም አንድ ሰው ያለ አቅሙ ያለ የማይገባውን ነገር ተንጠራርቶ ጌታ የት ነው፣ ምን አይነት ነው፣ ምን ይመስላል የሚለውን ነገር አንድ ሰው መጀመሪያ እንዴት ነው አንዳንድ እኮ መሰል አለ እንደ ራስህ ኑር እንደ ጎረቤት ሳይሆን የሚባል ነገርም አለ መሰሌ በተረት። አንድ ሰው መኖር ሲገባው እንደ አቅሙ ቢኖር እኔ የምንቀሳቀሰው በማን መሬት ላይ ነው፣ የምመገበው የማንን ምግብ ነው፣ የምተነፍሰው የማንን አየር ነው በቂ ነው ለዛ ለተባለው ነገር ምስጋና ሰጥቶ የዛን ህግ አክብሮ መኖር ነው። በምንኖርበት አገር ላይ የአንድ መንግስት ህጉን የሚያጸድቁትን አምነን እንዴት አወረዱት እንዴት አመጡት የሚባለውን ነገር አይመለከትንም። ለዛ አገር ስንገባበት አሁን ሳውዲ አረቢያ አደንዛዥ እጽ ይዞ የገባ ሰው በዚህ በዚህ ይቀጣል፣ ይህን እያንዳንዱ ህጎች አሉት። ያንን ህግ አክብረን ስንገባ እንዴት አመጣኸው፣ ምን ይመስላል፣ ማን ነው ህጉ ያመጣው? አይመለከተንም። ለእኛ ለህጉ ታዛዥ ከሆን የሚያደርስብን መንገድ አለ፣ ሰላማዊ መንገድ ነው። ለህጉ ታዛዥ ሳንሆን ስንቀር ደግሞ ራሳችንን ማጨናነቅ ነው። ለምን አንድ ጓደኛዬ ከአጠገቤ ተነስቶ በጣም ሚሊያርደር ቢሆንና በጣም ሀብታም ቢሆን እሱ እንዴት ታታሪ እንደሆነ ልታስብ ትችላለህ። ግን እንዴት ከየት አባቱ አመጣው ተብሎ አንድ ሰው የሚጨናነቅ ከሆነ ትርፉ ራሱ ማሳመም ነው የሚሆነው። ለምን አንዳንድ አያ ላይ አቅማችሁ ያን ያል እንዴት ነው የእሱን ጉልበት ያላህን ትልቅነት እኔ እንዴት አድርጌ እንትን እንደምልም አላቅም። በቂ ነው ሰማይን ከፍ ብለን ቀና ብለን በምናይበት ሰዓት የምንኖርበት መሬት በማሰብ እንትን ይላል። ግን ሸይጣን ይሄው ነው ስራው፣ በቃ እኛን እሱ እኛን ይዞ ወደ ገሃነም መግባት ስለሆነ አላማው ጥረቱ ያ ስለሆነ እንደዚህ አይነት ነገር በሚመጣብን ሰዓት ወላሂ ለአዚም አላህ መቼም በአንድ በኩል በጣም በስታዝ ያኒ አንዳንድ ዕልም አለ ገንዘባችሁንም አይደለም ምንም ብላችሁ የማታገኙትን ያን በገንዘብ ቢሆን የማይታሰብ ነገር ነው። አሁን ኡስታዝ ያስተማሩን ነገር አላስበውም። እኔ ኮከብን እንዴት እንደሆነች አፈጣጠሯ ምናምን የት ነው የምናስበው? ሀታ ያን ጀነት ውስጥ ገብተን ምን አይነት መልክ እንዳለው እንኳን ራሱ እንዳላስብ ነው ያደረጉኝ። ለምን እዛ በምደርስበት ሰዓት ሁሉንም ነገር ብፈድሉ ረብል ዓለሚን አላህ ሁላችንም ይወፍቀንና አየዋለሁ ብዬ ተስፋ ስለማደርግ እና አንዳንድ ደርስ አለ ሱብሓነላህ፣ ይስተሃል ስጁድ፣ ደርሱን እየሰማን ስጁድ መውረድ የሚገባን ደርስ አለ። እንዴት ነው ፈድሉ? አላህ እንዲወፍቀን። እንዴት ነው አሁን እዚህ ጋር ኡስታዝ እንደ ሙሀደራ ነው የምሰሙት ወይስ በልባችሁ ነው የሚሰሙት የሚሉት ነገር አለ። አንዳንድ ነገር አለ ቃላት በምንሰማበት ሰዓት ስጁድ የሚያስወርድህ አለ። አንደኛ ነገር ልመናም ነው ፈድሉም ነው እና አላህ ዕልማቸውን ይጨምርላቸው። አላህ ሁሉንም ነገር ጀዛቸውን እሱ ይክፈላቸው። እና ይሄ በዚህ ይሄ ደርስ በጣም በተለይ እቺ ፓርት በጣም እንትን ብላኛለች። ሌላው ደግሞ እንደ ኮመንት የምሰጠው ለስታዝ ሁል ጊዜ ዛሬ 2 ዓመት ወይ 3 ዓመት ሀታ ትላንትና ከትላንትና ወደ ያስተማሩት ቢደገም አላህ ያኒ አላቅም። እኔ እንደ ራሴ በድንገት ገብቼ መኪና ውስጥ በስራ በሚሄድበት በምመጣበት ሰዓት ቤተሰቡን በላፕቶፕ ከቤት ውጭ ሲሆን በሞባይል እየሰማው እየተንቀሳቀስኩ ነው። ሁልጊዜ የምሰማቸው ነገሮች ድግጋሚ ቢሆኑም ለእኔ ሁልጊዜ እንደ አዲስ ናቸው። እንደውም እነዛ ነገሮች ናቸው ለእኔ እያገሩኝና መስመሩን እንዲያስይዙኝ ያደረጉት። በተለይ ከአዳዲስ ደርሶቹ ለምሳሌ አንዱን ደርስ ተመላልሼ በምሰማበት ሰዓት ለዛ ለሰማሁት ደርስ ውጤት ለመያዝ እንትንላለሁ ማለት ነው። እና ሌላው የረሳሁት ነገር ቢኖር ምንድን ነው አላህ ኡስታዝን እዛ ሀገር ላይ አንጥቶ ለዚች ሰበብ ለሆነችው እህታቸው እሳቸውንም ብዙ ጊዜ እዛ ሀገር ላይ መጥቼ በጣም ብዙ ያጠነቀርኩት ዒልም አለ የሚሉት ነገር አለ። አላህ እህታቸውን ይርሐምላቸው። ይህ ሁሉ በእሳቸው ሰበብ ሂዳያ ያገኘውን ሁሉ እሳቸው ለእንደዚህ ተጨንቀው ቢያንስ እዚህ ሩም ላይ የምናየው 222 ሰው አለ፣ ግን በእያንዳንዱ ቤት ያለውን ያው አላህ ነው የሚያውቀው። ሪከርዱ ነው ደግሞ በዓለም ላይ የሚሰራጨውን አላህ ነው የሚያውቀው። አላህ አጅሩን እቦታው ድረስ ያድርስላት፣ ቤተሰቦቿን ጠቅላላ አላህ ያህፈዘው እላለሁኝ። አላህ ጀዛቸውን ይክፈላቸው። ኡስታዝ ማይክ ፍሪ፣ ጀዛኩሙላህ ኸይር። በሁለት በሶስት ነገር ትንሽ ኮመንት ለመስጠት ነው እርስዎ ባሉት ኡስታዝ። የመጀመሪያ መጨረሻ የሰጡት ጥያቄ ላይ እናንተ ለምን እዛ አልተማራችሁ ምናምን ላሉት፣ እንግዲህ ወደዚህ በመጣ ብዙ ሰው ወደ 20 ዓመት ምናምን 25 ዓመት የተቀመጠ ሰው ብዙ ሰው እዚህ ያልተማረ በጣም ብዙ አለ እና ኡስታዝ ኑር ሐሰንም እንዳሉት በጣም ብዙ ሰው 20 ዓመት 30 ዓመት ተቀምጦ ወላሂ ቁርአኑን ማንበብ ኢቭን እሱ አይደለም ሐርፉን ራሱ ለማውጣት በጣም የሚያስቸግረው ሰው ብዙ አለ። ለምን? መማር ስለሚያስፈልግ ብቻ። እና ብዙ ሰው ደግሞ የመማር ቻንሱን ስላላገኘ ቤተሰብ ውስጥ ተወጥሮ ልጅ ሲያሳድግ ምን ሲል ጊዜው ያለፈበት ነው። እና አሁን ደግሞ በአሁን ሰዓት ደግሞ ትምህርቱ ሁሉ እያለ ግን ምንድነው የያዘው? ሰው ፍራቻ ነው። በጣም ይፈራል ለመማር። እንዴት ትልቅ ሆኜ ሌላን ሰውን አስተምረኝ ይላለው እንዴት ብሎ በጣም ይፈራሉ በጣም እና እንግዲህ ይሄንን አላህ Subhanahu Wa Ta'ala ሂዳያ ይስጠን ለሁሉም እና የመጀመሪያው ኮሜንት ያልኩት ምንድነው እርሶ ጥያቄ ለጠየቁት ሌላ ይሄ ዲንና የዚህ የዱንያው አንድ ላይ ይሄዳል ወይስ አይሄድም ላሉት ይሄዳል ምንም ችግር የለውም ግን ሰውየው የዲኑን ነገር ትንሽ የሚያቅ ከሆነ ነው የሚያቅ ካልሆነ ስፖች አሉ ዶክተር ሆኖ ስፔሻሊስት በአንድ ነገር ስፔሻሊስት ሆኖ ወላኪን የዲኑን ምንም ነገር ያልያዙትና ስለ ዲንም የማይሰግዱ ስንቶቻቸው አሉ በጣም ብዙ ሰዎች ያሉት እና እኔ አንዳንዴ ዶክተሮችን እጠይቃቸዋለሁ እና እስቲ ንገሩኝ እስቲ እናንተ ኦፕሬሽን ኦፕሬት ስታረጉ አንድን ሰው ብላችሁ እናንተ ስትናገሩ ምንድነው የምትሉት እስቲ ከቁርአን አያው ጋር አታያዩ ዝቱም ብዬ ጠይቃቸዋለሁ ለምን አላህ Subhanahu Wa Ta'ala لقد خلقنا الانسان انت ሁለቱን እንዴት ነው የምታዩት እስቲ እሱን ታገናዝባላችሁ ወይ ስላችሁ والله 1% እንኳን ነጥብ 5% ይሄን ነገር መልስ የሰጠኝ ሰው የለም ሁሉም ያው እንግዲህ ያ ትምህርት የተማርነው ነው ማከም ብቻ ነው ይሄም الله سبحانه وتعالى يا لهنا اه